ሰላት ዛሬ እጨርሳለሁ። ግን በደንብ ስሙኝ፣ ብዙ ነገር ልታውቁ የምታውቁት ነገር ሊሆን ይችላል፣ አንዳንድ ነገር ደግሞ የማታውቁት። ግን እንዳልኳችሁ አንድ መጽሐፍ ስንጨርስ፣ አሁን አራት መጽሐፍ አሉን በእጃችን። ፊቅህ ሱና የሚባለው ጨርሰናል። ስለ ጋብቻ፣ ስለ ንግድ፣ ስለ መሸጥ፣ ስለ መለወጥ፣ ስለምን ስለምን ብዙ ነገር ያስተማረን ፊቅህ ሱና። አሁን ሌላ መጽሐፍ አለ። ግን መጽሐፍ ጨርሰን ወደ ሌላ መጽሐፍ ከመሄዳችን በፊት እንዳልኳችሁ የሁለት ሳምንት ስለ ሰላት ድግድግ አድርገን ጥቅጥቅጥ አድርገን መማር አለብን። ምክንያቱም ያለችን ትልቋ ከአላህ ጋር የምታገናኘን ሰላት ስለሆነች ደግሞ ተደጋግማ ስለምትመጣ ያኒ ትንሹም ትልቁም ስለ ሰላት ማወቅ እንዳለብን ነው። ተግባባን ወንድሞች? አሁን ባለፈው ሳምንት አንድ ሰዓት ተኩል ስለ ሰላት ተናግሬ ነበር። እንዲያውም ስለ አዛን ነበር የተናገርኩት። አሁን ግን ስለ ሰላትዋ ራስዋ ስለ ሰላትዋ ጀምሬ እጨርሳታለሁ ኢንሻአላህ። ኢዘን ነብዳ ቢስሚላህ። ጥያቄ እኔ ጥያቄ ልጠይቅ። ሀል ተጅድ አዕዘም ሚን ሰላ ተሲሉከ ቢላህ የውሚየን። በዚህ በእስልምና ከአላህ ጋር የምትገናኝህ ከአላህ ጋር የምትገናኝባት ኢባዳ እና አክበር ሚን ሰላ አለ? አምጡልኝ እስቲ። ከሰላት የሚበልጥ ከሰላት ትልቅ የሆነው ያኒ አክበር ሚን አው አዕዘም ሚን ሰላ ከአላህ ጋር የምትገናኝባት ኢባዳ አምጡ። የለም፣ ሁላችሁም የለም ነው የምትሉት። የለም እንጂ ሰላት ነች በየቀኑ አምስት ጊዜ፣ እንዲያውም ከዛ ይበልጣል። ሰላት ሌል ከተጨመረበት፣ ሰላት ዱሃ ከተጨመረበት፣ ሰላት ምን ምን ከተጨመረበት ቀኑን በሙሉ ከአላህ ጋር የምታገናኘ ትልቁ ዒባዳ ሰላት ነች። ሁለተኛው ጥያቄ هل تجد عبادة فرضت في سدرة المنتهى غير الصلاة؟ تقلالا ينتنو يديناتشن عبادة بمولو يتفردت نبياتشن بمدينة قوش بلو يالولو صلاة قن بسدرة المنتهى مريت ألفه تأفر هده عندن يو سماي هلتن يو سباتن يو سماي سبات سماي ألفه ሲድረት ሙንተሃ የሚባለው መላእክቶች እንኳን እግራቸው ያላስቀመጡበት ቦታ ነቢያችን እዛ ደርሰው ከአላህ ጋር ተገናኝተው የተፈረደችው ሰላት ብቻ ነች። ሌላ አለ? ስታስታውስን ካለ ማፊ الصلاه يا اخوانا ስለ ነቢያችን አንድ ነገር ልንገራችሁ። ሁሉ ጊዜ ስለ ነቢያችን ትልቅነት ስትናገሩ አንድ ምክር ልስጣችሁ። መጀመሪያ ስትጀምሩ ዛሬ ስለማን እንደምናገር ታቃላችሁ ብለህ ጀምር። እሺ والله ስለ ነቢያችን ይሉሃል። طيب ነቢያችን ማን ናቸው ብለህ ጠይቅ። ነቢያችን የአላህ መልእክተኛ ናቸው። ሌላስ ምን ብልጠት አላቸው ነቢያችን? እና ምን ለማለት ፈለኩት ዛሬ የምናገረው ትላለህ ስለ ነቢያችን መናገር ከፈለክ። ዛሬ የምናገረው ስለ አንድ ሰው ነው ትላለህ። لم يطأ احدا ما وطئه رجل نبينا محمد صلى الله عليه وسلم የነቢያችን ሰለላሁ ዐለይሂ ወሰለም እግር እንጂ ሌላ እግር ያልነካው ቦታ ደርሰው የመጡ ነቢያችን ስለሳቸው ነው የምናገረው። ይገባቸዋል አባባት? يعني ማንኛውም ፍጡር በእግሩ ያልነካው ቦታ ነክቶ የመጡ ስለሳቸው ነው የምንነገረው ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ብቻ ናቸው። ሲድረት ሙንተሃ የተባለው የሚያስፈራ ሰባት ሰማይ ጠቅልሎ የሚገኝ ልክ ከአርሻ ጠገብ የሚገኘው ማንነቱ ነቢያችን ብቻ የሚያውቁት ስላዩት تمام لكن ليلا سو جبريل ما يقوم تقالاچ جبريل تلقو رئيس الملائكه اسو يالنكبت بوتا نبياچن نكتو يمطو سلنيه تلق سو نو مناغرو بلا جمر سو چنقلاطو اندتاسفالت من مهوناچون بزي عينت تلقنت نو متجمرو اذا النبي صلى الله عليه وسلم قبل الصلاه في سدرة المنتهى وليس في الأرض. ينجر من دون ما يسايون دموج قلت نجر ما يسايون يسرع تلك النتنا ينبياتشن تلك النتك هل أنبياء هل رسول يبلتهم هنا تشون سدرة المنتهى الزادر سوي مطورة تشون انجري استي او سدرة المنتهى درسنا لنيام قلتنا أن نجر لا سكاتشوني قرام قداتشن معلتنا نزي صوفيوش صوفي معلتا قلتشن نانتي بولي من آمن يميامنو بداريحنا بكأبر بزيارة ولي وچالو مريتكو أتن كاتاكات مكناتهم ولي وچنا سليازواتنا وشو عبد القادر جناني شيخ دو السوقي من آمن ألا دنب يهن يميامنو صوفي وچالو دنب طيب سلن نسو أندا السكين نقر لنقراتشو يعني بزوك زينا قرر كواتشو لكن يالسمو تعلو عند شيخ باقراتشو نكونو በጣም عبد القادر الجيلاني ይወዳል እና በመስጊድ ቁጭ ብሎ እንግዲህ ታቃላችሁ በአገራችን በማንኛውም መስጊድ ቁጭ ብሎ የሚያስተምር ትንሽ ቁርአን ያፈዘናት እልሚ ያለው ሳንሱር ያልተደረገ يعني ንግግሩ ራሱ ማን ሰማው ማን አየው ማን ቼክ አደረገው አይባልም በአገራችን ዝም ብሎ ነው በቃ በመስጊድ ማንኛውም ሰው ይናገረው እዚ ሳውዲ አረቢያ والله عند امس دقيقه مسجد مايكروفون اذا بتتناجر فقاد يلله سو على طول كنو اسر بيت جبته within 24 hours اجره نو ميابارو مكنياتهم انت سلادين كما ستتناجر يا الله لنا يا نبيون بوتا يزه نو بتتناجروا سلازي يتمارك سو مهون አለበት عالم مهون አለበት كما انجست فقاد يتسطه مهون አለበት በጣም ከባድ ነው በሳውዲ አረቢያ መስጊድ መجلس ከፍተህ መናገሩ ከባድ ወንጀል የሚታሰበው ይሄ ነው አሁን ይሰውየው جاهል ናቸው ሼኹ መስጊድ ነው የተናገሩ ሮብ ነበርና ዛሬ እንግዲህ ሮብ ነውና የአብዱል ቃድር ጅላኒ ሼኻችን ቀን ስለሆነ ስለ አብዱል ቃድር ጅላኒ ላናገራችሁ ነኝ አለ ሼኹ ነው ተማሪዎቹ ይሰማሉ አሁን አንዱ ከዚህ ከሳውዲ አረቢያ ሄደ የኔ ተማሪ ነው እዛ ሄዶ በመስጊድ ውስጥ ገብቶ ሰግዶ እስተዕልምን ሰማነኝ ብሎ ቁጭ ብሎ ይሰማል አሁን ምን ይላሉ ሼኹ አብዱል ቃድር الجላኒ ወሊ ብቻ አይደለም አሉ بل تريبل اكس سوبر ወሊ ናቸው ይላል በጣም ከባድ ወሊ ናቸው እንዲያውም አብዱል ቃድር الجላኒ የدرسት ቦታ ማንንም ሰው አልደረሰም አሉ እሺ ነቢያችን ሰለላሁ ዐለይሂ ወሰለም كمدينة تنستو هلت ملائكة مأتو لباتشون عطبو ودى بيت المقدس هدو قالو اسكزي درس لكنو ازا بنبيوش امام هنو السجدونا جبريل زواتشو ودى بيت دى ودى معراج هدى قالو اسكزي درس لكنو عن دنيا سماي هلتنيا سوستنيا سبات سماي كد الرسول هلا جبريل من علاتشو የኛ የመላእክቶች ድንበር እስከዚህ ነው ከዚህ ማንንም መላእካ ትንሽ አንድ እርምጃ ቢሄድ ይቃጠላል እንጂ ይቦታ እኛ የኛ መፍታ አይደለም ስለዚህ አንተ ሲድረት المنتሃ ብቻ አንተ ቸህ መልሳለሁ ዋላቸው እስከዚህ ድረስ ትክክል ነው አሁን ሰውየው ሼኹ ምን ይላል ነቢያች ኢሳ ሰለም በሲድረት المنتሃ እዛ ደርሰው ጅብሪል ሲመለስ سدرة المنتهى كسماي يبل يسفانو كسمايوش يسفا بوتانو ازاهونو نبياتش صلى الله عليه وسلم ودى كاين بيلو ودى غرا بيايو ودى سماي بيايو ودى تاش بيايو چر يالا بوتهونو والبكا انكتاكتو نبياتش فر منتنو جبريل يتلوني هدي قالونا ودى كاين بيهو ما في فترة ينبال يلم ودى غرا ميلم ودى لاي ودى تاش አለና በቃ እንትን ፈሩ ነብያችን በዚህ ፍራቻ የተንቀጠቀጡ አለ ሸኹ ነው የሚለው እንግዲህ አብዱል ቃድር الجላኒ ከች ብሎ درس አለ ሲድረት المنتሃቆሎ መጣና ነብያችን ሲያዩት ማን ሐሉትና ጀዲ አላቸው እርከብ በትከሻይ ላይ ወጡና እኔ ወደ አላህ ልወስዳችሁ ነኝ ኧረ አንተ ማነህ ስለ አንተ ጀዲ የኔ አያት እኮ የኔ አያት ናችሁ እንግዲህ ሻ አብዱል ቃድር ጅላኒ ከነቢያችን በኋላ በሺ ዓመት የመጣ ነው አይደለም እንዴ ጀዲ አላቸው የኔ አያት አላቸው ለነቢያችን እዚህ ትከሻይ ላይ ይውጣና እኔ አላህ ላደርስህ ነኝ ብሎ እና በጣም መረቁትና ነቢያችን ሳሰለም በትከሻው አስቀምጦ ለነቢያችን ወደ አላህ አደረሳቸው ይላል። የነው ወሬው እንግዲህ በዚህ አራት ነጥብ አድርጉለት። ምን ትላላችሁ ወንድሞች? ያኒ አብዱል ቃድር الجላኒ ወደ ሲድረቱል ሙንታሃ ሄዶ ለነቢያችን ተሸክሞ ወደ አላህ አድርሶ ሰላት አመጣ። የነው እንግዲህ ዕልማቸው ሱፊያ ሱብሃንአላህ ኢነ በጣም ሳኩ ሰውየው ምን አላሉ ያ ከዚህ ሄዶ ተማሪ አረ ሼኹ እንደዚህም ባል የለም አረ ግድ የለም አንተ ልጅ ደሙ ከየት ነው መጣው አለ ከሳውዲ አረቢያ አረ ከመጨረሻው ከመጀመሪያው ከተበላሽቷል ያንተ ነገር እናንተ እኮ ይሄን ነገር አታምኑ ምናምን አሉኝ አለ ስለዚህ ጀዲ እርከብ ህና በትከሻዬ ወይም በጀርባዬ እየታየኝ እኮ ነው والله يعني عبد القادر الجيلاني لنبياتين بجرباو تشكموا ود الله وسلاتشو من اينت علم نو ايه نجر علم مندنو يا زنجرو علم نو ويسين ايه مندنو على كل حال شوفوا الصلاه كبيره فرضت من فوق سبع السماوات في سدره المنتهى سوستن ياوتياك هل تجد عباده تاركها كافر غير الصلاه لا يفلقوا العباده امتو የፈለገውን ኢባዳ አምጡ ያ ኢባዳ ያላደረገ ካፍር የሚባለው ማንም ኢባዳ የለም الا الصلاه لانها عمود راس ጭንቅላት ነች ወይም ራስ ነች በሰውነት እንትን የተቀመጠው ራስ ነው ኢዘን እነዚህ ሶስት በጣም የሰላት ጉዳይ ማንነቷን የሚገልጹ ናቸው እነዚህ ሶስት እሺ እስቲ ወደ ሰላት እንሂድ الصلاه ثلاثه اقسام አሁን የሰው ልጅ በስንት እንክፈለው ወንድሞች ራስ እና ካንገት በታች እስከ ሆድህ ያለው አንድ ፓርቲ ነው ራስ አንድ ፓርቲ ነው ሁለት ሶስተኛው ፓርቲ ደግሞ ምንድነው ከዚህ ከእንብርትህ ጀምሮ ወደ እግርህ ወደ ባት ያለው ደግሞ ሶስት እንበል እስቲ ሶስት ቅርጽ አላት እንበል ሰውነታችን ሰላት በሶስት ቅርጽ ነው የታወቀችው ቀብልያ ባዕድያ አሰላቱ ነፍሰሃ ሰላት በሶስት ትከፈላለች ቀብልያ ሰላት ከመግባት በፊት የሚያስፈልጉ ነገሮች ቀብለ ሰላ ይባላሉ ባዕድያ ሰላሙ አለይኩም ወራህመቱላህ ሰላሙ አለይኩም ብለ ሰላት ከወጣ ያሉ አዝካር ባዕድያ ይባላሉ እና እነዚህ አዝካር هي جزء لا تتجزا من صلاه يا صلاه اكلناتو الناس صلاه بتسجدس الناسو اتلم بكلمه تكتل يمتلاچو كصلاه بوالا يالو اذكار صلاه كليله ايبالو الناسو سلازي يا صلاه كفلناچو اذا قبليه وبعديه ثالثنياو بودي وراسو صلاه وراسو ايش اني جمر اهو كصلاه بفيت يالو من يبالالو شروط الصلاه يبالالو قدما كنت معناتلو كصلاه بفيت يالو شروط قبليه يبالالو انسو كليلو صلاه راسول لمغبات اتچيلو ود صلاه اوكي ماناچو انزي مجمرا اسلام هونالبت كافر متتو يسجد ود صلاه كتو على نلب زمبرو يچفرا نو يسكستا ياله نو اندزو ولتنيا التمييز يعني شنقلاطو يبسله اقما ادم يدرسه هذا شرط من شرط كذا بفيت بيسجد طرو نو لكن عند سو 15 عامت كمدرسو بي ويم دومو طرو نا مطفو ليوتو يما قلج بيسجد طرو نو انديوم نبياچ من دينو ميلو يعني 7 عامت سيهون استمرت صلاه الناس يام ديت نمي يسجدو 10 عامت كهونو دومو متواچو نعم ሁለተኛ ደግሞ ወንድና ሴት አብሮ ባንዳል ጋር አይተኙ አሉ። ከዛ በኋላ ይሄን ተለማምዶ ቆይቶ 15 ሲደርስ አቅማዳም ሲደርስ ያኒ ስገድ አትስገድ ስገድ አትስገድ አይ አይ አይ አስፈልግም خلاص راسه ترين ارجوال راسه يسجدل معناته ان تمييز معنات يعني امره يبسلنا طرنا مطفو ليته مياك يعني اكبع دم يدرس العقل سوسنيو عقلنا مجنون بيسجد الله يقبل لك مكنياتهم ايقبل لك ما ساهم راسه صلاه فرس له اكما وضع له يلو قبلة قلاقم ومندنو ميقرا اكم مجنون سبت اراتنيا الطهاره امستنيا العلم بدخول الوقت اصلا كبس قدر بفيت متو بمتو وقت اندقبا ما رقاقت قلبه زهور نمتسقدو زهور اندمقباتو ما رقاقت قلبه اشي طيب قطلو يالو ستر العورة يسدستنيا رو ستر العورة بيانس بيانس واندكو هوني كمبرتو اسكقلبتو يهم بقدر يدرو منامن ينبرنو اهون دن لبس بزوس لالي نور نو هنجر عندي دينكم ميلو كمبرت اسك قلبتو بلو اهون كمبرت اسك قلبت يالو شفنو ي انتو جربا وهودو منامن اندزي كله راقوت هنا مسجد ما فيز نو اهون ما شفنو مكنياتهم اهون يالو لبس سو ادلم በነቢያችን ሰለላሁ ዐለይሂ ወሰለም ግዜ የነበረው ልብስ ግን እሱ ነው በላይ አንድ ጨርቅ በታች አንድ ጨርቅ ነበር ስለዚህ ወንድ ቢያንስ ቢያንስ ከምብርቱ እስከ ጉልበቱ መሸፈን አለበት ሴት ግን ሰውነቷ በሙሉ መሸፈን አለባት የማይሸፈነው ፊትና እጅ ብቻ ናቸው እጅም ምርጫ አላት ግን ሁለቱም ቢከፈተው ምን ማደርሉ ይህ ምን ይባላል ستر العورة የመጨረሻው القبلة قبلة ما وقع النبه سلزي الإسلام التمييز العقل الطهارة العلم بدخول الوقت ستر العورة القبلة النزي سبات شروط إبالان أوكي أهم بالنزيه تنش للنزور نوبي أوكي بالنزي سبات بتلي بتلي بطهارة بطهارة قد يهون يسنانو يفردنو يندزينو حمام ستقبانو يستوتانو ألم ግን ነካ ነካ አረጋለሁ ምክንያቱም የሰላት ጉዳይ አንድ ወርም አይበቃው አሁን በአንድ ሰዓት ወይ አንድ ሰዓት ተኩል የምጨርሰው ምን መሆን አለበት ያኒ አስፈላጊው አስፈላጊው ነገር ተከስ ተከስ ያደረኩ ስለ ሰላቱ እንደመድናለን ጠይብ አጥሃራ ስትነበል ወንድሞች አጥሃራ አጥሃራ ስንል አሁን ንጃሳ ከሰውነት ማልቀቅ ይመስላችኋል ወይ ሙዱ ማረግ ይመስላል ላ قالوا الطهارة وضوء مارق حيث منامين ورع بابا منامين نزلوا متلوا هنالهم لكن أول طهارة قالوا طهارة القلب من الشركيات ومن البدع والخرافات وعقيدة سليمة أول طهارة يحنو أن عند سو يقلبوا طهارة سيتأبك يسونة طهارة من مارق لك من صلاة الشيء شيخ عبد القادر الجيلاني انه هون انا يسطون عندهم 10 عامات الولدتشم ليجي كذا ود الشيخ حسين طلال الدين هدا كذا تراب ستقبا نو يولدتشو يميل سو يسلاك بيسجد ان شاء الله اغرو بيقرارط بسلا طهاره يا عقيده طهاره يلو اشي ثانيا طهاره الحدثين ثانيا طهاره الحدثين حدثين مالك الحدث الأكبر والحدث الأصغر الحدث الأكبر كيورا ببع دم يولد تشوسيت يولد يولد دم النائي جنابة النزي صوصت من يبالانو أكبر نجاسة ويمدمو حدث كبير طيب والحدث الأصغر الوضوء سلازي كورا ببع يسعداتش كوليد دم يسعداتش ከጅናባ የጸዳች ወይም የጸዳ ይህ ትልቅ ሲሆን ውዱእ ደግሞ ትንሹ ሐደት ይባላል አለ ውዱእ ሰላት የለም እነዚህ ሁለት ናቸው ሶስተኛ ጣሃራቱ الجسድ ሰውነትህ ምንም አይነት ንጃሳ የሌለበት መሆን አራተኛ ጣሃራቱ المكان የምትሰግድበት ቦታ ምንም ንጃሳ የሌለበት خامسًا ጣሃራቱ الثوب ልብስህ ምንም ንጃሳ የለለበት ይላል طيب አሁን ስለ ጣሃራ سنናገር ወንድሞች ማንኛውም ንጃሳ በውሃ አጥበህ ይሄዳል። አልሄድም ካለ ደግሞ አፉ ብለሃል አላህ ሱብሃነሁ ወተዓላ። ለምሳሌ አንዲት ሴት የወር አበባ ሲመጣባት ممكن ሳታውቅ እሷ ደሙ የደም ጠብታ በውስጥ ልብሷ አገኘች። በውሃ አጠበችው፣ በሳሙና አጠበችው፣ በኦሞ አጠበችው፣ በምን አጠበችው አልሄድም አለ። አልሄድም ካለ خلاص ዝም ብላ ትሰደለች። ግን ብዙ መመኮር አለባት ደሙ እንድታስለቀቅ በማጠብ። እንቢ ካለች ዝም ብላ ትሰደለች። በውሃ የማይጸዳ የለም። ولكن اصعب طهاره هو ولوغ الكلب، اصعب طهاره الجسد، طهاره الثوب، طهاره المكان، يسستم طهاره تنلقن ادغنيا هونو نجر بوها ما يصدا يا وشا مراق نو يا وشا مراق سبات غزي متطبالبت بتودم بتطلام ሰባተኛው ወይም ሶስተኛው ወይም አንደኛው ወይም አራተኛው አንዱ ከነዚህ ሰባት በአፈር መታጠብ አለበት። እዚህ ኢማን ያስፈልጋል፣ በጣም ኢማን ያስፈልጋል። ነቢያችን ያሉት ሐቅ መሆኑን ኢማን ያስፈልጋል እንጂ እንዴት በቱራብ እንዴት ዲ ቱራብ ያቆሻል እንጂ ያጸዳል እንዴ አትበል። እሺ اذا اصعب نجاسه هو ايش نجاسه الكلب እሺ እንደገና تربيه الكلب نفسه والشابه صدق ببيت حرام باتفاق العلماء بل النبي صلى الله عليه وسلم حرم هذا الكلام اهون اديس ابا ያላችሁ ኢትዮጵያ ያላችሁ የምትሰሙኝ ያላችሁ በአውሮፓ ያላችሁ የምትሰሙኝ ያላችሁ ይህ በቀላሉ አትወሰዱ የህወታችሁን በሙሉ ሰላት እንደፈረሰ ነው እንትን ያላችሁ ውሻ ያላችሁ ሰዎች ምክንያቱም ወደዛ ብሎ ሳይነክፋይውልም እንዴት ነው የተፈታ እንዲያውም ያልታሰረ አንዳንድ ጊዜ የሚታሰረ አንዳንድ ጊዜ የሚፈታ ውሻ ማንንም ይከለክለው ወጥቶ በሰጀርባ ላስ ያደርጋል አንተ የተውከው ሰሃን ላስ ያደርጋል አንተ የተውከው ውሃ ይጠጣበታል ልጅት መጣና ልጅቷ ከሱ ጋር ትጨባለክ ትውላለች ከዛ ሳያዘችውና እሱ ያጠበችው ያን እንት ንቅንቅ ያለ ኖሮ ነው ስለሰላ اذا بتعام ادغنيو ولوق الكلب لا يطهر الا بماء وتراب طيب تربيه الكلب راسه يعني وشا ما صدق حرام لو قلنا حرام بتش ادلم وندوچ وشا يالبت بيتالو بيقنو يجبل احد جبل احد يميبالو تلقو بمدينه يالو ترارا يسون يهل اجر يقدلبتال الله اكبر ينقد بقي نو يسراتوتنا بيقنو وشاو بمنورو بቻ ببيتو بيقنو يا احدن ترارا يميحل اجر اصلا سويو يا احدن ترارا يميحل اجر الله سرتوال وي يبالبيت يبيتو بالبيت وشا لبت بالبيت راسو يا جبل احد يميحل اجر مندا الله وي اشي الله بلي الله ውሻ በመኖሩ ግን ጠቅላላ ቅርፍ ብሎ ይሄዳል ባዶ ይቀራል። نعم والله እኔ ፍልስፍና ደግሞ የምናገረው ሐዲስ ቡኻሪ ወሙስሊም ወኢብኑ ማጃ ወትርሚዚ ወአቡ ዳውድ ሁሉ ሐዲስ ተነቦት የውሻ يعني ምራቅ እና ንጃሳ እንደዚህ ነው። هنا نقف ዝለ ትንሽ ለአንድ ደቂቃ አንነገር ልናገር ጥሩ ነጋዴ የሚባለው ወንድሞች ማን ነው ጥሩ ነጋዴ ስማርት የሆነው ነጋዴ የሚባለው يتابعوا ما يربحه وما يخسره ትርፉና ክሳራው የሚያቀረው ጥሩ ነጋዴ እንጂ ዛሬ እንደዚህ ሸጥኩ ማሻአላህ አንጨብጭቡለት ምናምን ነገ የሱን 10 ሲከስር አይታወቀው እና ክሳራውና ትርፉ የሚያቀ ነጋዴ እሱ ነው very smart የሆነው ነጋዴ مسلم دمو اندزي مهون اللبن انسان يصلي مثلا لمثالي عند سو يسجد جميع الصلوات عند صلاه التلفو بمسجدنا يسجدوا سنه ما يقرم ولا وتر ما يقرم ولا صلاه الضحى كلنا يسجدوا سويهم لكنه هو كثير الغيبه قالوا بمولو سو سياما نو بيقولوا ምን አተረፈ ሰውየው? በሰላት ያመጣው የከመረው አጅር በጊባና በሐሜታ እርግፍ አርጎ ላጥ አርጎ ለቀቀበት። طيب ሰውየው ብዙ ይሰግዳል ወላኪን ብዙ እዳ አለበት ለመክፈልም ንያ የለው የሰው ገንዘብ ይበላ አይከፍልም። ይሄ ምን ቀረበት ወንድሞች? طيب አንድ ሰው ይሰግዳል ብዙ ነው ይሰግደው ወላኪን ቀኑን በሙሉ ሴቶችና የሸህዋ ጉዳይ ሲያይ ሲመለከት ላይቭ ሆኖ የሴቶችን ሲያይና ከሱ ከነሱ ሲጫወት ይውላል አን ላይቭ ሆኖ ደግሞ በቪዲዮ ሴክስ ፊልም ሲያይ ይውላል አፍላምና ቲያትር ምናን ብዙ በቃ ሴቶችና حرام የሆነው ነገር ሲያይ ነው የሚውለው። ምን ቀረበት ወንድሞች? ያ ያመጣው አጅር እኮ በዚህ ተልጦ ይሄደ ነው። ጥሩ ነገር አይደለም ይሄ። طيب አንድ ሰው ብዙ ጥሩ ጥሩ ስራ ይሰራል ኢባዳ በደንብ ያረጋል ላኪን ትዕቢትና ዩሊስ ሙልኝ የሚባል ስሜት አለው። والله ዜሮ ገባ ሰውየው። የሚሰራው ስራ ሁሉ ሰው እንዲያይለት ከሆነ ወይም ትዕቢትና እንትን ካለው ዜሮ ገባ። طيب ብዙ ይሰግዳል ብዙ ይጾማል ላኪን يظلم الناس ብዙ ሰው ይዘለማቸው አሉ። ብዙ ሰደቃ ይሰደቃል ላኪን ግድ የለውም ገንዘቡ በሐላል ነው ያስገባው حرام ነው ያስገባው እዚህ ላይ ብዙ አተኩሮ የለውም። አልሞይም በማንም ምንታ የትም ፍጪው ድቆቲው አምጪው ነው የሚለው ድቆቲው አምጪው እሱ እንትን የለውም ግድ የለውም እና ገንዘቡ ይሰበስባል ብዙ ሰደቃ ይሰጣል ምን ያረግለታል አላህ Subhanahu Wa Ta'ala ነቢያችን እኮ ጨርሶታል ان الله طيب ولا يقبل الا طيبا الله نصفه ነው ንጹህ ብቻ ነው የሚቀበለው አሉ። ስለዚህ ይሄ ነጋዴ አይደለም አሁን የተከስኩላችሁ ሰዎች ነጋዴዎች ጥሩ ነጋዴዎች አይደሉም። በዚህ እየከሰሩ ያተረፉት ብቻ ያሉ ለካ ያ ሚላጨው ነገር አያዩ። በል ነቢያችን ምን አሉ ስለ ሐሜታ ሲናገሩ انها الحالقه አሉ ملاچ ነው አሉ لا اقول انها تحلق الدين تحلق الشعر يعني حالقه معناتج صغور تلاچالچ ማለት አይደለም አሉ ነቢያችን لكن دين ነው متلاچዋል سبحان الله ይልኝ ስሙልኝ ሪያ ምናምን ሐሜታ ምናምን እንደዚህ ሁሉ ያደረከው ጥሩ ጥሩ ነገር ላጫርጎ ይሄዳል። ስለዚህ ጥቂት ኢባዳና ከዛ ኢባዳው የሚያፈርሰው ነገር መራቅ በቂ ነው። ይቺን አረፍተ ነገር ስሟት በደንብ ይሄ አሁን ያልኳት አረፍተ ነገር ወርቅ ነች። ጥቂት ኢባዳና ኢባዳውን የሚያጠፉ መጥፎ መጥፎ ነገራት ከነሱ መራቅ አትርፋለህ። ኦኬ እሺ አሁን ወደ ጣሃራው እንመለስ። እንግዲህ ምንድነው ያልኩት እኔ የእንትኑ የውሻው ምራቅ የወደቀበት ያረፈበት ልብስ ነው ቆዳህ ነው ውሃ ነው ሳህን ነው ስጃድ ነው የፈለገው ነገር በሰባት ጊዜ ታጥቦ ሰባተኛው ከዛ መሐከል በአፈር ነው ብለናል። አሁን እነት የነው የእናንተን ኮሜንት ፈልጋለሁ። አሁን ሁለት ጥያቄ ልጠይቅነኝና ጥያቄው ኮሜንት ትሰጣላችሁ ግን አሁን አይደለም ምክንያቱም እነዛ እንትኑ የሚቀርጹ ይሄን ድርስ የሚቀርጹ ሰዎች በጣም እየተቸገሩ ናቸው። በመሐከል ኮሜንት ቢዬ ማይክሮፎን ከሰጠኋችሁ ትንሽ እንትን ይዛባል መሰለኝ አንዳንድ ሴቶች እንደዚህ አሉን። ስለዚህ በመጨረሻ ድርስ ስጨርስ ለነዚህ ሁለት አሁን እንመላችሁ ሁለት ነጥቦች ኮሜንት ስጡላችሁ። እሺ እስቲ ኮት አርጉት ጻፉት እንዳትረሱ። አንደኛው በአይኔ اقول والله الذي لا اله الا هو يمالكون በአይኔ እኔ ያየሁት አንድ ሰው በአገራችን ነው አንድ ባልዲ ውሃ ቀርቦ ገላውን ለመታጠብ ከዛ በኋላ ልብሱን ሊያስቀምጥ ብሎ ውስጥ ሲገባ ውሻ መጣና ከዛ ባልዲ ውሃ ጠጥቶ እስከሚጠግብ ጠጥቶ ውሻው ሄደ። ሰውየው መጣና በዛ ውሃ ታጠበ ሰውነቱን በሙሉ። አሁን እናቱ ብቅ አለችን አረ ልጄ አረ ልጄ አትታጠብ አለችው። ስታጥበዋል ምን ነው ሲላት ውሻው እኮ ስጠጣ እኮ ከዛ ውሃ አለችው። والله بعيني ايوت رجل ما شاء الله شاب له اذا غزي ادميه 18 عامت له سبعت غزي تطبي اني يايهوت له سبعت غزي غلاون تطبو ثلاثهኛው ነው እንደዚህ በአፈር ባልዲው ራሱ አፈር ሞልቶ በአፈር ሰውነቱን በሙሉ በአፈር ታጠበ ከዛ ሶስት ጊዜ ጨመረና ሰባት ጊዜ በውሃ ገላውን ታጥቦ አንደኛው ማለት ነው በአፈር ወላረፈ አልহামዱሊላህ ከዛ ካምበሳ በላይ ውሻ ይጣላልሱ ካምበሳ በላይ ውሻ ይፈራል እና ይሄ ሰባት ጊዜ ገላውን የታጠበ እስቲ አልቁለት ያኒ እንግዲህ ጭንቅላታችሁ አሰሩት ምን ይመስላችኋል እናንተ ምንድነው በእናንተ አስተያየት ምን ይመስላል ይሄ አንድ ነው ሁለ ምክንያቱም ካቀጥጡ ስሜታችሁ እንዳትጠቀሙ እዚህ ላይ ወይ ኢሞሽናል እንትናት ነገው ምንድነው እንዳልኳችሁ በህፃነታችን ገና 5 አመት እድሜያችን ያለ አባቶቻችን እንግዲህ በሼኾች ላይ ያስቀመጡልና ቁርአን የሐፈዝን እንደገና የመذهብ አቡ ሐኒፋ ፍቅህ ለሰባት አመት ቅጥቅጥ አድርገን በደማችን ውስጥ አሰፈር ነው ማለት ነው በሶስት ሼኾች ናቸው ያስተማሩ አሁን ከኔ ጋር የተማረ ሰው ነበር እዛ ትንሽ በስ እንትን ወጣትነት እንትን ይስማው ነበር አባቱ ደሞ ሀብት ነበረው 3 4 ሱቅ ነበረው እንደፈለገ ገንዘብ ይወስዳል ከዛ እንደዚህ እንደዚህ ግን ከኛ ይማራል ፍቅህ አሁን በዚህ አመታት ወንድሞች ሰላት ማሳለፍ ማለት በህይወት በቀብር ውስጥ መግባት ማለት ነው በዚህ አይነት ነው የተረዳነው ሰላት ማሳለፍ ማለት በቃ ሞት ማለት ነው ከዛ በላይ ወንጀል አይደለም አልহামዱሊላህ ሸኾቻችን ይሄን ነገር በጭንቅላታችን ቀረጹል ማለት ነው ይህ ልጅ የመንደፈራ የምትባለው ከተማ ከዋናው ከተማ አስመራ 52 ኪሎ ሜትር ርቀት ገኛለች ሰውየው የሀብታም ልጅ ስለሆነ ወደ አስመራ 2 ሳምንት ምናምን ቆይቶ ይሄዳል እዛ ሄደና አስመራ የምታውቁ ሰዎች አላችሁ ትልቁ የአስመራ ከተማ ኹለፋ አራሺዲን የሚባለው መስጊድ አለ ታቃላችሁ ጠባን የነሳራ አገር እንትን መጥፎ ነው መስጂዱን ያካባ መስጂዱን ያካበቡ ምን ነበር ባራትና የሴተዳሪ በመስጂዱ አጠገብ ባራትና ባርና የሴተዳሪ ቤት ከተከራይተው ያኒ ዝና የሚያደርጉ ሴተዳሪ ያው አዲስ አበባ ማለ ደሴ ማለ መቀለም አለ አስመራ ማለ ይንች ያኔ ገንዘብ ያሳስታልና ወደ አስመራ መጣና ከአንዲት ሴት አዳሪ አደረ ምን ያደርግ ነበር ዑምራ ሊያርግ ነው ወንድሞች ዚና ሲያደርግ ነው ያደረከ እሷ ጋር ክፍሏ በጣም ጠባብ ነች 2 ሜትር በ2 ሜትር ነች አንድ ዶላ ባላት አንድ አልጋ አላት ከዛ በኋላ ተንቀሳቅስም ትንሽ ቦታ አላት እንደዚህ ከሷ ጋር አደረና ሳይተኛ ነው ያደረ ከሷ ጋር ዚና ሲያደር አሁን ፈጅር መስጊዱ ቅርብ ነው እዛ አጠገብ ነው መስጊዱ አሁን ፈጅር አዛን አለ ግን ከፕሪፎኮ ነበር ከፕሪፎኮ ተቀላችሁ ለይት ቆጣ ይሄ አፋኝ ምናምን ጦር ምናምን ካገኘው በቃ መገደል ነው እና ሰዓት ላፊ ይባል ነበር አዛን አለ ሰላተ الفجر ሰውየው ከሱ አለቃ ቃለና ባኞ ወስዶ ገብቶ ሸወር ወስዶ ከጂናባው ጋር ተጣሐረና አሁን ምን አላት ንጹህ አንሶላ የለሽም አላት አለን ጅዛ ዶላ ብያለችውና ዶላቡን ከፍቶ አንድ ንጹህ የታጠበ አንሶላ አገኘና እዛ ግማሽ መሬት ግማሽ ሜትር የምትሆነው በዶላቡና በአልጋው መካከለ ያለችው ቦታ አንሶላውን አንጥፎ ሰላተ الفجر ሰገደዛ ሱናና ሁለት ረካዓ ሁለት ፈርድ ሰገደ ዱዓ አደረገ ምን አደረገ ተስቢህ አደረገ ጨረሰ የት ነው የሚሄደው ወደ ሷ ተመለሰና ወደ ዚናው ተመለሰ بالله عليكم ኮሜንት ስጡት እስቲ ነገር አትብሸቁ አትናደዱ ኢሞሽናል አትሆኑ ያደረገው ስራ ምንድነው እናንተ ኮሜንት የምትሰጡት? አንዱ ምንክን ይላል እንዴ የነጅስ እንዴት ነው ሰዓት በጅ ሰግሮ ወደዚህ ላይ መለሳል ይላል። አንዱ ደግሞ ምን ይላል አረ እኔ በጣም ነው ማደንቀው እንጂ እዛ ዚና ያደረገ ምን ያደረገ ሰላት መታየቱ ራሱ ለሰላት ትልቅ ቦታ መስጠቱ ራሱ ይድንቅ ነው እንጂ የሚሉም ሊገኙ ይችላሉ። على كل حال بعقل تصرفنا كومنت ستالاچو درس تشرس ينزي هولت كومنت يسمعلو كنانتي اشي ودا تبرتاچن نيدسي. ومن رحمته سبحانه وتعالى الله كازنوت يتنسى نجاسه اللو لبس ادرغو يسجد سو صلاه تشرس كاستاوسه صلاته تككل نو ملسه سجد انلو لكن على وضوء يسجد سو جن ሰላት ከተጨረሰ በኋላ አለውዱ መስገዱ ከተ ሀል እንዳልኩት በውዱ የሰገደ በለውዱ የሰገደ ሰላቱ ይፈርሳል፣ በንጃ ሳይሰገደ ግን ሰላቱ አይፈርስም ብለናል። ቀጥሎ በጫማ የሚሰግዱ አሉ፣ እዚህ ሳውዲ አረቢያ ብዙ አሉ። ግን ልክ ነው በነቢያችን ሳሰለም ጊዜ በጫማ መስገድ مشروع ነበር جائز ነበር። እንዲያውም ነቢያችን ሳሰለም በጫማ ይሰግዱ ነበር። ግን ጫማው ጣህር መሆን አለበት። ጠቅላላው ጫማው በላዩም በታችም በውስጡም ጣህር መሆን አለበት አይደለም? አንድ ቀን ነቢያችን ሳሰለም እየሰገዱ በሰላት ውስጥ ይያሉ ጫማቸውን አወጡና ጣሉት። ከዛ እንትናቸው ሰላቱን ቀጠሉ። እና ነቢያችን ጫማቸው አውጥተው ስለጣሩት ሰሃባ ደግሞ ምክንያቱ ስለማያውቁ ነቢያችንን መከተል ብለው ጫማቸውን አወጡ። ሰሃባዎቹ ከጨረሱ በኋላ ነቢያችን ጠይቋቸው ለምን ጫማችሁ አውጥታችሁ ጥላችሁ ምናምን ብለው ሲጠይቁ ነቢያችን والله አንተ ስለጣልክ ነውና አንተን ለመከተል ነው አላቸው። ላ አሏቸው እኔ እኮ የሰገድኩ ጅብሪል መጣና በጫማህ ላይ ንጃሳ አለ ስላለኝ አወጣሁት እናንተ ግን ለምን ታወጣላችሁ ብለው ነገሯቸው። ከዚህ ጀሚዕል ዑለማ ምን አሉ? ንጃሳ ያለው ጫማ አይሆንም፣ ንጃሳ ከሌለው ግን በጫማ መስገድ هو من سنة النبي صلى الله عليه وسلم ይሄ አንድ ነው። ولكن በጊዜያችን ወንድሞች አሁን ባለነው ጊዜ ግን በጫማ መስገድ በጣም በጣም የሚያጠራጥር ነው አሉ። አንዱ ትልቅ ሙፍቲ አለ የሉብናን ሙፍቲ ባለፈው እኔ ሰማው والله እኔ በጣም ተጠራጠር ነበርና እሱ አረጋገጠልኝ። የዛሬ ጫማ አለ የዛሬ ጫማ መጀመሪያ የምንገባቸው ሰገራ ቤቶች በሙሉ በውሃ በሽንት በምናም በድብልቅልቅልቅ የተጨማለቁ ናቸው። እንደ ድሮ አይደለም። ድሮ ነቢያችን ከቤታቸው አሸዋ ነው አፈር ነው ወጥተው ወደ መስጊዱ ራሱ ምንጣፍ የለው አፈር ነው አሸዋ ነው እንደዚህ በቃ እንደዚህ ይሰግዱ ነበር። አሁን ግን በሐማሙ በያራ ይባላል የቆሻሻ የሚሰበሰብበት ነገር ሰገራ ቤት ከገባህ ራሱ ጭምልቅልቅ ነገር ነው። ከዛ በላይ ግን ሙፍቲው አለ ምንድነው አሁን ያለው ጫሞቻችን በሙሉ ስፖንጅ አይነት ነው ፕላስቲክ ናቸው ንጃሳውን ይጠጣል አሉ። እኔ በጣም የገረመኝ ነገር ነው። ድሮ የነቢያችን የነበሩ ቆዳና ዝም ብሎ እንትን ነበር ጫማቸው በቆዳና በ አንዳንድ ከቀጠላ ቀጠል የሚሰፋው ጫማ ነበር። አሁን ግን ፕላስቲክና ምናምን የገባበት እንደዚህ እና ንጃሳው የሚጠጣ ጫማ ነው ከኛ ጋር ያለ። ሁለተኛ ሰገራ ቤቶቻችን በሙሉ እንደ ድሮ አይደሉምና በጫማ መስገድ አይበቃም አለ ሙፍቲው ነው እንደዚህ የሚለው። ይሄን እጅቲሃድ ይባላል። እሺ ከዛ ቀጥሎ ممكن واحد يقول لي اخي اما وكو يهدك باخر يطهرال بلال نعم يطهرال جن اهون يالو جن راسو حمام ستوطا يعني اندم تاوقت نو انغدي اشي ليلى تنبيه للحريم لو سيتوتش عند مسا سبيا مندنو ابزنجش هوتوتشاچن يمنياچو بماننيوم اغركو نو يميسجدوبات سجاد بتام تنش نيچ ከእግራቸው እስከ ስጁድ የሚወድቁበት ትንሽ ነች አይደለም? የሚለብሱት ሸርሸፍና የሚለብሱት ልብስ ግን ሰውነታቸው የሚሸፈኑበት ሰፊ ነው ረጂም ነው አሁን ወደ ሩኩዕ ወደ ስጁድ ወደ እንትን ሲወርዱ ልብሳቸው በሙሉ ወይም ደግሞ አብዛኛው ልብስ በመሬት ላይ ነው የሚወድቀው ስጃዳው ትንሽ ነች ልብሶቻቸው ግን በሙሉ ሰፋ ብሎ በመሬት ላይ ይነጠፋል ማለት ነው እዚህ ላይ መሬቱ ነጅስ ከሆነ ሰላቱ ባጥል ነው ማሳሰቢያ ነው የምለው እሺ ምክንያቱም ስጃዱ ትንሽ ተለቅ ማለት አለበት ስጃዱ ተለቅ ብሎ ከሰውነቱ የሚወድቀው ልብስ እዛ መውደቅ አለበት በጣሁሩ እሺ ከዛ ቀጥሎ ተንቢህ ለሪጃል ለወንዶች ደግሞ ማሳሰቢያ ሱርዓቱ الدخول الى الوضوء بعد التبول ወደ ሰገራ ቤት ይገባና አንዱ ሽንት ሽኖ ገና ሳይደርቅ የተንጠበጠበ ውሃ አርጎ ጥጥጥብ አርጎ ጭምቅልቅ ብሎ ነው የሚወጣ አብዛኞቹ እኔ ስራዬ ብዬ ወላሂ በመስጊድ ላይ እዛ እንትኑ መጻደጃ ቦታ ነው ምትሉት እዛ ተገሙ ቆሙና አንድ ሰው መጥቶ ሰገራ ቤት ውስጥ ገብቶ ሽኖ ስንጃ አድርጎ ምናምን አወርካ ያገኛል ሲገባ እኮ ኢቃማ አድርጎ ኢማሙ አላሁ አክበር ብሎ መስገድ ጀመረ አይደለም ሰውየው ከውጭ መጣ ሰገራ ቤት ገባ ሽንት ሸነ ተጣሐረ ውዱ አደረገ አወርካ ያገኛል ምንት ነው ውዱ አይደለም ከና የተጠበጠበ እንትን ያደረገ ደሞ ታቃላችሁ እናንተ ነቢያችን አንድ ቀን በመንገድ በቀብር ያለፉ ሁለት ቀብር انهما يعذبان يا ابو انذي هلت قبركم باسات يتقاتلوا نوع النبي عليه الصلاه والسلام وما يعذبان في كبيره بلا انها كبيره قالوا اره يمتعذبوا دم بتلك نجر مسلاچن دو بقلال نجر كونو جن تلالق ذنبوش ناتشو اما احدهما قالوا النبي عليه كان لا يستبرئ من البول سغرا بيت غبدو استنجاء ما رغب بتام يچاوت نبر شنتو غرا يتتبتبه በቃው እንትኑ ብልቱን አስገብቶ ወደ አድርጎ አጣ ወደ ሰላት ይሄድ ነበር አንዱ ደግሞ ሰው ያጣላ ነበር ከአንድ ቃል ከዚህ አንድ ቃል ከዚህ ሁለቱን ያጣላቸው ለማም ነበር ማለት ነው على كل حال ምንድነው ምለው መጀመሪያ በቀብር የአዛብ ምክንያት ነው እንደምትቀጣ ነው ሁለተኛ ሰላት ፍርስ ነው ስለዚህ ወንድሞች ደግሞ አንድ ነገር አለ አትፈሩ እንጂ ያኔ حق ስናገር የሚያሳፍር ነገር አይደለም ወንድሞች ይርካል ተናገርኩ ነገሩ ሊበራ አይችልም ያኒ ብሩህ ሊሆን አይችልም ወንድሞች እኔ እንደሌላ ሰው አይደለሁ ምክርታ አድርጉልኝ ሌሎች ዑለማ ممكن ሊቆጠቡ ይችላሉ ይንኮትን ያሳፍራል ማለት እኔ አልልም እውነቴ ነው ነገሩ ወጣቱ ይሄን ነገር መግባት አለበት ነው ማለት አሁንም ገጸውን መሰላችሁ የወንድ ብልትና የሴት ብልት የተለያየ ነው አይደለም እንዴ ሴት ቁጭ ብላ ትሸናለች ሽንቱ ካለቀ ከላስ አጥባት ወጣለች አለቀ ነገር የወንድ ግን ቱቦ አለ ብልቱ እንደ ቱቦ አይደለም እንዴ አሁን በተለይ በተለይ የወንዱ ዘከር የወንዱ ብልት ትንሽ የመቆም ነገር ካለበት እየተኮላሸ ሲሄድ በውስጥ ያለው ሽንት የሚያልፍበት ቱቦ እየተኮላሸ ስለሚሄድ በዛ የተከማቹ ሽንቶች ይወጣሉ 100% ልድገመው የሰው የወንድ ብልት ያኒ ርዝመት አለው ቱቦ አለ በውስጥ አሁን አንድ ሰው ቆሞ ሲሸን በቃ ጨርሻለሁ ብሎ ብልቱ ሲያስገባው ብልቱ የተኮላሸ ጥፍጥፍ ሲል ያው በቱቦ ያለው የታጠፈ ቱቦ እዛ አንዳንድ ጠብታሉና ያኒ ውዱ ያደረገ እነሱ ይፈሳሉ ይህ ቀጣ ውዱን ያፈርሳል ምን ማድረግ አለብኝ ማድረግ ያለብህ አባቶቻችን አያቶቻችን ሰሃባ ታቢዒን ያደረጉት ታደርጋለህ ትሸናለህ አይደለም ትንሽ ቆይ ትንሽ 5 ደቂቃ 2 ደቂቃ 3 ደቂቃ ብልትህ በጣም የመጨረሻ ተኮላሽቶ እንደዚህ በቃ የለኝም ጠብታ እስከምትል ረጋ ማለት አለብህ ወንድም እንደ ሴት አይደለም እናንተ ስለዚህ ረጋ ብለህ እጥሚኢናንና ጽናት ስታገኝ ከዛ በኋላ ኢንሻአላህ ሰላተ ጀማዓ ቢያልፍብህም ፈርዱ ብቻ አይፍረስ ይካልኩይ በቃ መሰለኝ እሺ ከዛ ቀጥሎ እኔ አንድ ነገር አንድ ቀን ነገርኳችሁ አንዲት ያሰለመች ክርስቲያን ነበረችና አሰለመች አሁን ካሰለመች በኋላ በእስልምናው መረቀለች حقيقةን በጣም እስልምናን ወደደችና ከእስላሞቹ በላይ ሆነ የሆነችው ከእስላሞቹ ሴቶች በላይ ሆነች በሰላትዋ ሰላት ለይት ሰግዳለች ሰኞና ሐሙስ ጾማለች ቀጥ አርጋ ዲኑን ያዘችና አንድ ቀን አንዲት ሩማና የምትባለው እስላም ነች ከሷ ጋር ቁጭ ብላ ሰርግ ነበር ትልቅ ሰርግ ነበርና እዛ ሰርግ ቤት ሄዱና አሁን ዳስ ነበር የተተከለው ከዳሱ እንትኑ ውጭ ሆኖ እየተጫወቱ ይቺ ያሰለመችና ይቺ ሩማና የምትባለው እየተጫወቱ ምን ትላለች ይቺ ክርስቲያን የነበረችው አንቺ ሩማና እህቴ ያለቻትና እናንተ እኮ እስላሞች የዲናችሁ የእስልምናን ዲን እኮ ንዕማው እኮ አታቁም ትልቅ ንዕማ እኮ ነው አሁን እኮ እኔ ከጨለማ ወደ ብርሃን እኮ ነው የገባሁ የእስልምና ንዕማ እኮ አታቁትም አለች እንዴት አለቻት ሌላ ይቅርስ ሌላ ሁሉ እናስቀምጥና በንጽህና እንኳን በጽዳት እንደ እስላም የለም አለች አሁን እዚህ ሆነን እና ያለን አላል እዛ ሰገራ ቤት ነበርና ፊታቸው አንዲት እስላም መጣች የውንሽ ይህቺ እስላም ነች አሁን ሽንት ቤት ልትገባለች እንጠብቃት እስቲ አለች እሺ ብሎ ይጠብቋታል ሽንት ቤት ገባሽና አንድ 15 ደቂቃ ቆይታ ጸጥታ ምናምን ወጣች የውንሽ ይህቺ እስላም ነች አለቻት አሁን አንዲት ደሞ ወጣ ትክ ያለች መጣች ክርስቲያን ነች ይህቺ አሁን ክርስቲያን ነች አለቻት እስቲ እንያትና ሽንት ቤት ትግባ እንጠብቃት አለ እሺ ብሎ ገባች ገና ንግግራቸው ሳይጨርሱ ወጣች ሽንሽና ምናምን ወጣች ያን ማ ታعرف ጣሃራ ወዶ አጣቀም ስንጃ አጣቀም ጣሃራ አጣቀም ሽንቱ እዛ እንትን ይያለ በቃ እንትን ወጣች ይሁንሽ ይህቺ እስላም አይደለችም ጣሃራ ማጣቀም ቦልም ሽንትም መሆን አጣቀም ወዶ አጣቀም እንደዚህ ነው ኑራችን እኔ ወላሂ ክርስቲያን በነበርኩበት ጊዜ ያለች የውስጥ ፓንቴ በቃ እንደዚህ ቆረፍት ነበር አናቀም ጣሃራት ትላለች ይውል እንግዲህ እንደዚህ እንደነሱ መሆን ከፈለክ ስለ ጣሃራ አትማር አለ በለዚያ አልሙስሊም نظيف አልሙስሊም ጽድት ያለ እስላም ነው ለምነው አሁን እነሱ درسብን እኮ እነቴ ነው በሀገራችን ትግርኛም ታቆካላችሁ በሀገራችን እነዚህ ክርስቲያን ምን ይሉ ነበር አንተ ሐሳብ ማአኩሩ ይላሉ ቂጤ የምታጠብ ብሎ ይሰድቡን ነበር አሁን እነሱ በኦሞና በክሎሮክስ ያጠቡት ነው ጥቂታቸው والله አሁን በሳውዲ አረቢያ ያሉ ክርስቲያኖች እንደዚህ ከኛ በላይ ይታጠባሉ ድሮ የሚሰድቡን የነበሩ አንተ አኳር ሐጻፍ ማአኩሩ ይላሉ ያን ቂጥም ያጠብ ስድብ ሆነ እኮ ነው አሁን ግን እነሱ ይያጠቡ ናቸው ያን ጽዳት ነው ሃይጂን ነው نعم طيب ከዛ በኋላ ለወንድና ለሴት ማብራሪያ ሽንት ይሁን ሰገራ ከመውጫው ጋር ካላለፈ አይታጠበው ምንም አይደለም ለምሳሌ ሴት ሽንት አይደለም ወይም ወንድ ሽንት ሽንቱ ወጥቶ خلاص አለቀ በመንዲል አርገህ አጽዳውና ብታጠበው ጥሩ ነው ብታጠበው ግን ምንም ግዴታ አይደለው ላኪን ከመውጫው ላይ ትንሽ ለቀቅ ብሎ ወደ ቀኝ ወደ ግራ ወደ ላይ ወጣች ከሄደ ግን መታጠቡ ዋጅብ ይሆናል ከሰው ከሴት ብልት ይሆን ወላ ከወንድ ብልት ይሆን ወይም ከሰው መቀመጫ ይሆን ወይም ከሴት መቀመጫ ይሆን ያኒ እንደዚህ ተቅማ ሲይዛቸው እንደዚህ መታጠብ አለበት طيب ሌላ من راى في المنام بهلمو ست ባልዋ ጅማ ስታደርግ ካደረች በህልም ወይም አንድ ወንድ ከሚስቱ ተገናኝቶ ሌሊቱን በሙሉ ጅማ ሲያደርግ ያደረ ግን ነቃ ብሎ ሲነሳ ምንም ፈሳሽ ካላገኘ ትጥበት አይወጅብበትም የሰውነት ትጥበት አይወጅብበትም በሱ አንጻር ግን አንድ ሰው ተኝቶ አድሮ ወንድ ወይም ሴት ተኝቶ አድሮ ምንም ህልም አላየም ወይም አላየችም ጥዋት ስትነሳ ግን የስሜት ፈሳሽ በዛ በፓንቲው ወይም በካቲዋ ካገኘች መታጠብ አለባት ጅናባለች ከሚያየችው የለም ጅማዕ አላደረግም ባታደርግም ፈሳሹ ካየች መታጠብ አለባት እሱም መታጠብ አለበት ኦኬ በህልም ግን ጅማዕ ሲያደርጉ አድሮ ስሜቱ ረካ ግን ፈሳሽ አላገኘም አይታጠብም ለምን እንደሆነ እንደዚህ ሆነ ምክንያቱም ነቢያችን አንድ ትልቅ ሐዲስ አስቀምጦ ሄዱ። ምን አሉ? ኢነማል ማኡ ሚነል ማ ወሃ መታጠብኮ ፈሳሽ ውሃ ካገኘህ ነው አሉ። ኦኬ ንቀጥል። ባልና ሚስት የተጫወቱ የተሳሳሙ የተሻሹ እንደዚህ እንደምንለው اذا التقى الختانان وجب الغسل قالوا نبياችን كنيغاو يسو يبلتو راسنا يسوا يبلتو راس كتغنانيو متطاب واجب هو على له. وفي روايه اخرى لنا حديث ثم من هلال اذا التقى الختانان الحشفه بالحشفه وجب الغسل يسو يبلتو راسنا የሷ የብልቷራስ ከተገናኙ ማለት ነው وجب القسل يعني متطاب واجب منوال ليله حديث هل اذا اولج الرجل اولج مالت ادخل مالت ነው يسو بلت ببلتوار كاسገبا وجب القسل انزل او لم ينزل بيافسم بيافسم بمجرد የብልቱ ራስ ገባ ቢያፈስም ባያፈስም ቢረካም ባይረካም እዚህ ላይ ምንም ተመስፈሪ አይደለም። ቀጣ ሁለቱም መታጠብ ወጅባቸዋል። ኦኬ ከዚህም በልጥ ግልጽ ይሆን እናገር አልችልም። እንግዲህ ከዚህ ድንበር ማለት አልችልም። እሺ ከዛ በኋላ البول الذي على تراب ሌላ ነው እንግዲህ البول الذي على تراب عند مريت ሽንት ከፈሰሰበት እንዴት ይጣሃራል አሉ። ውሃ ፈሰሰበትና ውሃው ሽንቱን ይዞ ወደ ውስጥ መሬት ሲሰጥም ተጣሃረ ማለት ነው። ግዴታ አይደለም በኦሞና በእጅህ ማጠቡ መሬቱ። ውሃ ፈሰሰበት ውሃው ሽንቱን ይዞ ወደ ውስጥ ይሰጥማል መሬቱ ተጣሃረ ማለት ነው። طيب من القبليه ከሰላት በፊት የሚደረጉ ነገሮች እየገለጽኩ ነው አይደል? ከሰላት በፊት ከሚደረጉ ነገሮች አንዱ ሀይአተ ሙሰሊ የሰውየው የሰጋጁ ውበት አለባበስ ጽዳት ፖስቸሩን እንትኑ አቀማመጡን እንትኑ አለባበሱ ያኒ እሱ በጣም ወሳኝ ነው። ላይሰሊ ቢልጃማ ለብሶ ያደረ ቢጃማ ከሚስቱ ጋር ሲተሻሸ ያደረ ቢጃማ አድርጎ ጣህር ቢሆንም በዛ አርጎ መስጊድ ሄዶ መስገዱ ነውር ነው ወንድሞች፣ ነውር ነው። ሰላቱ ባይፈርስም አንተ አሁን ወደ መልክ ተጠርተሃል ቢሉህ ምርጥ ልብስህና ምርጥ ከረባት አድርገህ ሸቶ ተቀብተህ ነው የምትሄደው። والله اكبر من الملك ስለዚህ አለባበሳችን አቋማችን አንዲት ሴት ለምሳሌ በኪችን የምትሰራበት ሊጥና ሽንኩርትና ሽንኩርት ምናምን የተደባለቀ ልብስ አርጋ ስትሰግድ ምን አሉ ዑለማዎቹ? ኢን አህወናል አናዝሪን በጣም ዝቅተኛ እሷን የሚያዩ ሰዎችና በዝቅተኛ አይን የምታያቸው ሁለት ናቸው አሉ። ልድገመው እንግዲህ እሺ። አንዲት ሴት ወደ ሰርግ ስትሄድ ወደ ፓርቲ ስትሄድ ወደ ጓደኞቿ ስትሄድ የምታደርገው ሽልማትና ጌጣጌጥና የተመረጠ ልብስ የምታረገው ከሆነች በቤት ደሞ ስትሰግድና ምናምን እንደዚህ በኪችን የምትሰራበትና በሽንኩርት የተደባለቀ ልብስ የምትለብስ ከሆነ የረከሱና በዝቅተኛ አይን የምታያቸው ሁለት ናቸው አሉ። አላህና ባልዋሉ سبحان الله عند عالم كونو بزقتني عيني متتاحاتو الله مكياتهم يكيتشن لبس لبسه فيتو لا قوات سجدالك بالوا دومو لسو يشنكورت نچنا يشنكورت منام يتبالقي اقفنت نوالچ اسوا ما شاء الله انتني سلازي ولتم اركسا ود غدنياش تهدن يمرط يتمرط لبس تلبسالك يهم تلك نور نو اوكي طيب كذا بحالا من القبليه كسلات بفيت ما رجع يلبن اسقاط ما يوسوسه في الصلاه ان بسلات وسط جبته يمياوسوسه نجر نبياتنا ذي لالو من فقه الرجل قالوا አንድ ሰው ፈቂህ የሚባለው ዓለም የሚባለው ሰላት ውስጥ ወደ ሰላት ከመግባቱ በፊት በሰላት ውስጥ የሚያወሰውሰው ነገር እርግፍ አድርጎ መጣል ነው አለ። تمام ايش መጣል يعني የሚያወሰውስ ነገር እርግፍ አድርገ ዘግተህ መግባት ነው። ለምሳሌ ምግብ ካለ ምግብ ቀብሰህ ግባ። ህፃን በጣም ጓጉተህ ለመሳብ ከፈለክ ህፃኑን ስምህ ምናምን እንደዚህ ያጫውተህ ወደ ሰላት ግባ። ወይም አንድ ነገር እንትን አንዱ ምን ይባላል አንድ ሰው ምን አላቸው ለአቡ ሐኒፋ ነው የጠየቃቸው እና እኔ ገላዬን ታጥቤ ለመስገድ ስል ልብሶቼ አሉ በጣም ውድ የሆኑ ልብሶችና የት ላስቀምጣቸው ብሎ ጠየቃቸው ይባላል። ከዛ ምን አሉት እፊትህ ላይ አስቀምጣቸው አሉ። ለምንድን ነው በስተጀርባው ካስቀመጠው ይወሰውሳል። አረ ሌባ መጥቶ ይወስደው ይሆናል እንዴ አንድ ሰው ይወስደንም ይሆናል ይጠፋ ይሆናል እያለ በቃ ከልብሱ ጋር ነው እንትን የሚሆነው። ልብሱ በፊቱ ላይ ካስቀመጠው ግን እየጠበቀው ይሰግዳል ማለት ነው። ስለዚህ በሰላት ውስጥ ገብተህ የሚያወሰውስህ ነገር ጨርሰህ ግባ ይላል። من القبلية ከሰላት በፊት መደረግ ያለበት تمام العلم بدخول الوقت እየተጠራጠርክ ዙህር ገባ አልገባም መቅሪብ ገባ አልገባም አስር ገባ አልገባም ብለህ መግባቱ ሰላቱን ያበጥላል። 100% ሰላቱ ገብቷል ብለህ እንትን ማድረግ አለበት። من القبلية ابتعاد من الرائحة الكريهة እና ከሰላት በፊት ማድረግ ያለበት በጣም መጥፎ ጠረን ያለው ነገር እንደ ሽንኩርት ነጭ ሽንኩርት እና እንደ ሽንኩርት እንደ ሲጃራ እንደ ትምባክ እንደዚህ መሳሰሉ ሰው የሚያስቀይ ሰውን የሚነካ መጥፎ ጠረን ይዘህ መስገዱ በጣም እንዲያውም ነቢያችን ምን አሉ لا يقرب مسجدنا من اكل الثوم አሉ ነቢያችን ነጭ ሽንኩርት የበላ ወደ መስጊዳችን አይግባሉ በግልጽ ነው የተናገሩ ነቢያችን። ምክንያቱም ነጭ ሽንኩርትና ቀይ ሽንኩርትና ሌላ አደባልቀህ በልተህ መጥተ ቁመህ ስትሰግድ በግራህና በቀኝህ ያሉ ሰዎች በጣም እንትን ይላሉ ይነካሉ በሽታው። እሺ እነዚህ አሁን የነገርኳችሁ በሙሉ ከሰላት በፊት መደረግ ያለባቸው እንደ አደራና እንደ ተንቢህ ነው የሰጠኋችሁ እንጂ ከዚህ በላይ ናቸው እላለሁ። አሁን ቀጥታ ወደ ሰላቱ እንግባና ባጭሩ ሰላት አርካን ሰላ ብለን 14ቱም አርካን ሰላ ስም ብቻ ጠቅሰን ከዛ በኋላ እንት እናደርጋለን። አሁን ምንድነው የተናገርኩት እስካሁን ድረስ ቀብልያ ከሰላት በፊት የሚሆኑ ሸርጦችና አዳቦች ቀብልያ ይባላሉ። ይህ አንድ የሰላት ክፍል ነው። አሁን በቦዲው እንገባ ነው ሰላቱ ራሱ ቦዲው ስትንበል أركان الصلاة من معنى أركان الصلاة والدموج معنى الركن علماء جزء أساسي في تكوينها وتتوقف صحة الصلاة عليه وإذا انعدم ركن واحد انعدمت الصلاة يمالتنا ركن ركن مالت عند يسألة كفل مسلسو تلك مسلسو يه أهوني متقصاتشو مسلسو كنسو عند كقود دلي ሰላቷ አይለችም ሰላቷ በሙሉ ፍርስ ትሆናለች። هذا معنى ركن اركان الصلاه ويسمى هذا الركن فرضا فرض ብሎ ይጠራል واحيانا يطلق عليه واجبا يراد منه ركن واجب ይሉታል فرض ይሉታል تمام ركن ይሉታል ሁሉም በአንድ ትርጉም ምን ይባላል የሰላት فرض ይባላል። አንደኛው هي النية نية ورتنياو القيام ثلاثنياو تكبيرة الإحرام أربعنياو سورة الفاتحة خمسنياو الركوع سدسنياو الرفع من الركوع والاعتدال ويميكتلو السجود يميكتلو الرفع من السجود يميكتلو الجلسة بين السجدتين كول السجود يعني مكامت ماتنو طيب كذا كتلو السجدة الثانية ولتنيا سجود مكناتم عند سجود أرجو ودلائن دهيد كذا التحيات الثانية أهو سنلوي قوينو يمج أرشان لتشو التحيات لله إسك عبده ورسوله ቀጥሎ ያለው 13ኛው አሰላቱ አለ ነብይ ሰለላሁ ዐለይሂ ወሰለም اللهم صل على محمد وعلى ال محمد يعني صلاة ابراهيميه يمጨረሻው التسليمه الاولى አንደኛው السلام عليكم ورحمه الله يفرض ነው ሁለተኛ ግን ሱና ነው እነዚህ 14 የእንትኑ የሰላቱ መሰሶች ናቸው ልትቀሳቸው ሁለተኛ አንያ القيام تكبيره الاحرام الفاتحه الركوع الرفع والاعتدال السجود الرفع منه الجلسه بين السجدتين السجود الثاني التحيات لله مجرشاو الصلاه على النبي مجرشاو التسليمه الاولى نزي اسرارتناچو استي تنش تنش استي نزوراچو النيه نيه وندموچ ሁለት ቦታና አንድ ወቅት አላት النيه لها محلين ووقت واحد نيه ሁለት ቦታና አንድ ጊዜ አላት طيب ሁለት ቦታ ምንድነው محلها القلب መጀመሪያ ቦታ بقلب نو نويت اصلي بله بافه بدعلو ሁለተኛ ቦታ القيام نياው ቁመህ ካልሆነ በስተቀር ሩኩ ካደረክ በኋላ ኒያ አደርጋለሁ ማለት ፍርስ ነው እነዚህ ሁለት ቦታ ናቸው ግዚውስ ووقتها قبل التكبيره مباشره الله اكبر بله كمكبت بفيت ከዛ ተያይዛ ንያ መምጣት አለበት فلو عزم على الصلاه سجدله بيقولوا ንያ ካደረገ مثلا صلاه الظهر ولم يدخل في الصلاه بعد العزم مباشره فان الصلاه لا تصح سجدله بيقولوا ንያ አድርጎ አንድ ሰው ወጣና እንደምን ደናነ ደናን الحمد لله ምናምን ብሎ ወደ ሰላት ቢገባ الصلاه باطله ምክንያቱም مباشره ከተክቢረት الاحرام በፊት ንያ መሆን አለበት እሺ ወደ ሁለተኛ ነው አልቂያም ቂያም ቁመህ መጀመሩ ሩክኑን ለልቃድር في الفرائض بفرض ቁመህ መስገድ فرض ነው بفرض ነው وفي السنن سنه ستسجد ግን ቁመህ መስገድ እየቻልክ ተቀምጠህ ብትሰግድ ሰላቱ ትክክል ነው ግን በግማሽ አጅር ትሄዳለህ እሺ በሱና ሰላት ይያወክ ይቻልክ ታኒ ቁመህ እንትን ተቀምጠህ ከሰገድክ ሰላቱ ልክ ነው ላኪን በግማሽ አጅር ትወጣለህ ሶስተኛው ተክቢረት الاحرام ركنن وبدونها لا تصح الصلاه መጀመሪያ አላሁ አክበር የምትለው ተክቢረት الاحرام ከ14ቱ አርካን የበለጠችና የከረረች ሷለች محلها القيام من نسيها لا تجبر بإتيان ركعة بدل ركعة من نيوم ركن كنزي أسر عرات ركنوج من نيوم نقر كرسه لتكاي چنان لمسالة يسجد بهنا التنية وركعة سورة الفاتحة رسته كورد يه ركعة لتكاي چنان أما السنية ركعة تامت أنا تكوالة ركوع كرسه راسه يعني ليلى ركعتها متطنا لتكاي جلال تكبيره الاحرام جن مكفچا سلهونج ሁለተኛ متكيا سلليلا اسوان رسته ود صلاه كجبا صلاه باطل لو وهي اول نطق مجمريا بملاسيه متنطقو تكبيره الاحرام مش وتكبيره الاحرام قال العلماء لا تجوز بالقلب سبحان الله انتو نيه بقلب هيونن بلنا لا نيا بملاس هيونن بدعه نو بلنا تكبيره الاحرام دومو بملاس كان هوني بقلب هيونن بقلبو الله اكبر كاله ود صلاه الجبا لان لا بد ان تنطق الله اكبر ما لتنبه اشي قتلوا يالو اراتنيا الفاتحه سوره الفاتحه يا اخوه ركن للامام ركن للمأموم ركن للمنفرد لكل ركن نو سوره الفاتحه خامسنياو الركوع ركوع ركن للقادر ويكون ببسط ظهره ولا يرفع راسه ولا يخفضه نعم ركوع صطبلو بقلك اند طاولا مهون አለበት جرباو راسه ود لاي راسه ود تاش مارج يلبتم ሁለተኛ ነገር ደሞ يمچل نو ركوع ما يمچل تا ተኝቶም መስገድ ይችላል። እሺ የማይቻል ነገር መተካት አለበት الا تكبيرة الاحرام። ስድስተኛው الرفع منه هو الاعتدال ከርኩ መነሳትና ቀጥ ብለህ የሰውነት አጥንቶች በየቦታቸው መመለስ አለባቸው እንጂ አንዳንዶቹ እንደሚያርጉት በርኩዕ ይቆይና سمع الله لمن حمده قلنا سمع الله لمن حمده سيجرس وده سجود وردال هذه الصلاة باطلة فاسدة مفسدة سلزي وده لا يتملسو يجربون أتنتوش بيه وطاتشو وطاتشو ميازان لبتاتشو كزأزا رقام على تلبت سبعة تنيو السجود سجود بسبعة أتنتاتشن مسجد واجبنو هلت إيج هلت قلبت ሁለት የእግራችን ጣቶች ስድስት አይደለም ፊታችን ያኒ ግንባራችንና አፍንጫችን በአንድ ጋር እነዚህ ሰባት በመሬት ላይ መንካት አለባቸው። ስምንተኛው አልጀልሰ በይነ ሰጅደተይ አንድ ስጁድ አድርገህ ቁጭ የምትላት ያቺ የምትቀመጣት ቁጭ የምትላስ ረብ اغفر لي ረብ اغفر لي የምትላት ያቺ ጀልሰ ሩክን ነች። رب اغفر لي جن ركن عدلم زتنن يو السجود الثاني او السجدة الثانية ولتن يا سجدة ركن لج السرن يو التشهد الاخير مجرش اللتشو التحيات بارت ركعة بمحكل اللتش سيهون بمجرش اللتشو السوا ركن لج والجلوس لها تك امتأه ان التلات دمو ركن من اركان ايش من اركان الصلاه اسرع ولتنياو الصلاه على النبي صلى الله عليه وسلم يا نبياتين صلاه اللهم صل على محمد وعلى ال محمد كما صليت على ابراهيم وعلى ال ابراهيم انك حميد مجيد وبارك على محمد وعلى ال محمد كما باركت على ابراهيم وعلى ال ابراهيم انك حميد مجيد ايه ركن ده تمام اسرع ثلاثنياو التسليمة الأولى السلام عليكم ورحمة الله السلام عليكم ورحمة الله يه ركن أي عندنا ركن إيشي أسرع أرتنيا الإطمئنان في كل أركان الصلاة تقلل كتكبيرة الإحرام جمرو إسك السلام عليكم رقاب له إطمئنان أرقه تأمنا أرقه عند التسجد ركن من أركان الصلاة አለበዛ ዶሮ እንደምትበላው ጥቅጥቅጥቅ አርገ መስገዱ አልሰገድከም። ሰላቱ ብትደግመው ሶስተኛው አራተኛው አምስተኛው መቶ ጊዜ ብትሰግደው በዚህ አይነት እጥሚናን የሌለው ሰላት አይደለም። እነዚህ 14 ምሰሶዎች ይባላሉ። ወንድሞች ምሰሶዎች ማለት ምንድነው? እንደ ቤት አይደለም። ቤት አንድ ምሰሶ ካፈረስከው ቤቱ አይፈርስም። ትንሽ እንትን ይላል። ሁለት ምሰሶ ካፈረስከም አይፈርስም ይዘነብላል እንጂ ሰላት ግን አንድ ምሰሶ ከተውክ ሰላቱ ራሱ ይፈርሳል። እሺ ከዛ ቀጥሎ በሰላት ብዙ ሱናዎች አሉ አልጠቅሳቸው ጊዜያቸው አይደለም። ግን ሱና ምን ማለት ነው? ይሄን ለመጥቀስ ፈልጋለሁ። ማዕነ ሱና ትበየኑ በሸይአይ ሱና በሁለት ነገር ይገለጻል ወንድሞች። አንዱ ትልቁ ሱና ነው። እንዴት ትልቁ ሱና? يعني منهج النبي صلى الله عليه وسلم طريق النبي صلى الله عليه وسلم من يبال السنه نبياችን ምን አሉ? فمن رغب عن سنتي فليس مني يا نبياችን ተከተለ መንገድ ተከተለ ማለት ሱና ይባላል። በማንኛው በህይወታቸው በሙሉ አመጋገባቸው ሲጠጡ ሲተኙ ሲሄዱ ሲናገሩ ሲሰግዱ የነቢያችን ፈለክ መከተል ሱና ይባላል። ሁለተኛ ሱና ግን ለምሳሌ በሱና ካደገ ሰው ወላሂ በጣም በጣም 100 በ100 ባንልም ጀና ለመግባት ያለው ተስፋ በጣም ከፍተኛ ነው። ምክንያቱም አንድ ቀን ሱፊያን ተውሪ የተባለው ትልቁ ዓለም በዛ በካዕባ ስር ሆኖ ዱዓ ሲያደርግ ምን ይል ነበር? اللهم امتني على الاسلام ይላል። አንተ ጌታዬ ሙስሊም አርገህ ግደለኝ ይላል። ላኪን አንድ መላእካ በሰማይ ተናገረውና ድምጽ ሰማ። ምን ይላል? በል አለ ሱና ያ ሱፊያና ነው በስልምና አሙተ ያትበል በሱና ገደለኝ በላ ነው ምክንያቱም ሁሉ የሚሰግድና ሁሉ የሚጾምኮ እስላም ነው የሚባለው ላኪን ቢድዓ የሆነ ሲያም ቢድዓ የሆነ ሰላት ቢድዓ የሆነ ዚያራ ቢድዓ የሆነ ምናምን ብዙ ቢድዓና ብዙ ከነቢያችን ሱና የወጣ ከሆነ ተቀባይነት የለውም ስለዚህ مسلم مالت خلاص يعني امستو يا نبي امستو يا اسلام اركان يفصمنا عدلم افصاصمو كن نبياتين بالمطبت منجد كونه بمولو فرسو سلازي منالو على السنه اموتين بل على السنه مالت يا نبياتين فلك تكتي اند موت ارغين بل قالو يي تعلق سنه يبارال سنهو كن بسلات مالت العبادات كن سنه من معناتنا معناها الامر المطلوب شرعا من غير ان يكون لازما ومن غير ان يطلب الانكار على تاركها سواء كان ذلك الامر قولا او فعلا ان سنه معنات كفرض ليلى شيء كن سنه يتوسو لمن توكبلو يعني ما قال سنه ትቀጣለህ ምናምን ቅጣት የሌለው ሱና ማለት ከፈርድ ሌላ ሱና ይባላል ማ ይሳቡ ፋዒሉሁ ወላ ይዓቀቡ ታሪኩሁ ሱና ካደረገ አላህ ብዙ እንዳይሰጠዋል ሱናው ከተወ ግን ቅጣት አይገባው የሮ ሱና ወልፈርድ نقول فيه ይሳቡ ፋዒሊሂ ወይስተሐቁ العقاب ታሪኩሁ ፈርድ ግን እንላለን ያደረገው ምንዳው ይሰጠዋል የተወው ደግሞ ቅጣት ይገባዋል ይህ ፈርድ ነው ሱና ግን ያደረገው ምንዳ ይሰጠዋል የተወው ግን ቅጣት አይገባው ይህ ነው ሱና لكن قالوا من يترك السنن متعمدا بكثره عند سو ሆኖ ብሎ ሱና የተባለው ነገር ሱና ነው ብሎ በንቀት ሁሉ ጊዜ ሱና የሚተው ከሆነ هذا يسمى فاسقا لكن فسق لا يخرج من الاسلام ከነጋላችሁ ሆነ ብሎ የዙህር ሱና አይሰግድም የምን ሱና አይሰግድም ውዱእ ሲያደርግ ፈርድ ብቻ ያደርጋል ያኔ ሱና አያደርግም እና ይሄ ነገር ሆነ ብሎ ሱናዎች የሚተው ሰው ቅጣት እንኳን ባይገባው ላኪን ፋስቅ ይባላል የተወሰነ ቅጣት አለው ምክንያቱም ሆነ ብሎ የነቢያችን ሱና ጀርባው ሰጥቶ ሲሄድ ፋስቅ ነው ግን ፊስቁ ከእስልምና የማያስወጣው فسق له قالوا وبالجمله باتقالاي ان درجات الاحكام اهو عند مشرشا بنقراشو مندنو بسلمناچن درجات احكام ينبالالي الناس نتقسلناچو ركن وين فرض يلتال سنه مستحب مباح جائز مشروع مكروه حرام مفسد كفر السراجو كنسك كنيغا قطاروسي ركن سنه مستحب مباح جائز مشروع مكروه حرام مفسد كفر سنتون وندموج انزي 10 قالاتوج مالنتاچو ونا مننتاچو بدن بيعوقه انسان فقيه له حقيقه فقه يازل سو يبالو سلقراس الناجر وندموج لابن جمالم بدنب بچن ارگه يتناگركوت مندنو انزي 10 فيدولوچ بالقران يالو ملاساچو بنسو كاطروت ليلا قلالو اسوم يهن يامنبتال اني يامنبتالو علماوچون يهن نم يامنبت عند سو ثاء النا سين صاد ليتو مانبب كچالاي غين النقاف ليتو ما انبك تشالي باب النادال ليتو انت كتشالي ماشي كذا بحالا سين ثاء ظ سين ثاء ولتم انت قال دمو ز ذا ظ انزي 10 فيدولوج بملاسو بدم باوتوتو كتشالي ቁርአን መቅራቱ በጣም ይቀልለታል አሁን ደግሞ በፍቅ ከስንመጣ አሁን ያልኳችሁ ነገሮች ركن وين فرض عدلم سنة من دنو مستحب من دنو مباح من دنو جائز من دنو مشروع من دنو مكروه من دنو حرام من دنو مفسد من دنو كفر من دنو يهين نجر بدن بكوك أدمو على طول سويو بتقام فيك هيك اللتان مالتنو أهون النزي بثنتنا زاري النجرو للاك أن وسدن النجاقر بهالل لكن بكلا لستي عندنا النجر لتكسب الزي ركن سنة أو قرار فردنا سنة أو قرار وندمج لكن مستحب من دنو مستحب مالت يتوددن وندمج الله يودوان نبياتشن يودوان يودوتان لكن عند سنة تبك على نجار عدلا كسنة زك عليه مستحب يبارك مباح مالت من مالت نو مباح يتفك عليه مبلات مباحنو متتات مباحنو مرط مباحنو سبورت مباحنو مباح شرعي ما يقبابت مالتنو شرعي قبطو يهونا يهون بقى قلت يهونو يتفك على نقرنو طيب ليس بحرام ولا مكروه ولا أي شيء طيب جائز من مالتنو جائز مالت بشرع يبقى على مالتنو بشرع كشرعو تشسهون يهنا قال يبقى على وي أو بشرع يبقى على طيب مشروع من مالتنا مشروع بدين الله بتقل الله بديناتشن الله وينهجر ستن أو بديناتشن الله جن فردنا وسننا ومنامنا ومنامنا إذا سألنا جماعة كنا كراسو بديناتشن الله وين أو الله بديناتشن الله مشروع إبلا مكروه من دنا مكروه كحرام بتاشنا الله يتألوان لكن مكروه هذا الرجع أي قطام قطعتي قبوان أنلا طيب حرام من دونه حرام كان نشر رسمه تكلف كله حرام هذا الرجع قطعت يقبوان وين بعد الدنيا بجلدنا بمقدن وين دمو بآخرة بإسات وين بليلة قطعتي يقبو حرام يبلا مفسد من دونه مفسد عباداون يميافر سنقرنو مفسد كفر من دنو كفر مالت كسل من نام ياسوت أنا جر كفر بالله النزي أهون سمع شوني تكسكت جن ما ننتهجوا بدك أقول شاء الله يعني لراك أن تملان يمش أرشا يدرس يمش أرشا من دنو أهون انتلو بسلات وسط تلاقو الله يودونا جر كفرض بلاي كسنة بلاي كواجب بلاي كمن بلاي أن ما نمسو دمو كزيه نسأي ما يوطع ونجل نوي نقر أولي متأكسو كزيه يميدن سو يلم نبيوش قال هونو مستقر دمو يسلاة روح السنو الله عفوي بلاننا سو كسو الليال من نوسو الخشوع خشوع صلاة استستقبا كلما نه لا الله نستت خشوع عبالا بزيه لاي ولاتشن أتكيوشن ولذلك علماء شمنالو الخشوع قسمان خشوع هلت عين نوالو قسم ظاهري وقسم باطني يبلاي كنتنو يبلاي خشوع عليه يوست خشوع عليه أما الظاهري سكون الجوارح عن العبث يوجه خشوع من لو اجهنا اقرهنا من امن اين فتتتتت يالك اجيه يتنكساكس من امن يهن اين حركات مارك السوء يخشوع انتنو خشوع الى اللون ونزهم يارقو سلزي يوجه خشوع من بارو قد بله مسجد مارتنو اينه ودتاج اجه بمكانو اقره بمكانو اندزي على من كساكس تمام طيب ودا فيته ودا فيت ارغا ويم ودا سجود متوتكبت ماي اما الخشوع الباطني يوست خشوع جن خوف من الله القلب يخاف القلب يخضع القلب يسكن رقه وخفه طيب كوسوسة كحساب تقلل لبه لا الله بك شامست أثنى ለምትቀራው አዝካርና ሰላ ቁርአን ለሱ ብቻ ከሱ ብቻ መተሳሰር የውስጥ ኹሹዕ ይባላል። በጣም በጣም አስፈላጊ እሱ ነው። ስለዚህ ይህ ደግሞ ከዚህ የሚድን ሰው የለም። لكن الحمد لله ኹሹዕ የሌለው ሰላቱን ይበጥላል እንኳን አላለም አላህ Subhanahu Wa Ta'ala። لكن የሰላቱን አጅር ይላጫል። አሁን ስለ ሰላቱ ጨርሰናል። ቀብልያ ጨርሰናል። ሰላቱ ራሱ ጨርሰናል። ሁለት ደቂቃ ብቻ ባዕድያ የሚባለው ከሰላት በኋላ የሚደረገው السلام عليكم ورحمة الله السلام عليكم ورحمة الله كتا الحمد لله التبل ولا سبحان الله التبل استغفر الله استغفر الله استغفر الله صوتك زين أوكي ثم تقول اللهم أنت السلام ومنك السلام إلى آخره ثم تقول اللهم أعني على ذكرك وشكرك وحسن عبادتك ثم تقول لا إله إلا الله وحده لا شريك له له الملك وله الحمد هو على كل شيء قدير مقربنا فجر أسر أسر جزي ሌላ ቀን ሌላ ሰላት ግን አንዳንድ ጊዜ طيب طيب ከዛ በኋላ ممكن تقول لا اله الا الله وحده لا شريك له له النعمه وله الفضل وله الثناء الحسن او تقول مثلا لا اله الا الله ولا نعبد الا اياه ونسينا له الدين ولو كره الكافرون ثم تقول لا حول ولا قوه الا بالله كذا قطلو سبحان الله 33 الحمد لله 33 الله اكبر 33 ويكملها بلا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير انزين دمو اهون ياركواچو سبحان الله والحمد لله والله اكبر 33 غزي خمسه كرت اندالاچو تاقالاچو ادم عند قرا استمرياچو نكم كفلك 33 33 33 دم كفلك دمو 3 ما طامره 33 بتشابل اندي سبحان الله الحمد لله والله اكبر سبحان الله الحمد لله الله اكبر 33 غزي بتش كفلك دمو سبحان الله 10 غزي سبحان الحمد لله 10 غزي الله اكبر 10 غزي كفلك دمو سبحان الله 11 غزي الحمد لله 11 غزي الله اكبر 11 غزي ايه عرفتوا ولا خمسهنيا دمو كفلك سبحان الله والحمد لله ولا اله الا الله والله اكبر 25 غزي تقلالنا سنت يونو 100 እነዚህ አምስት አይነት ምርጫ አለ። ግን የበዛ የበዛ አጅር አለው። 33 33 33 ቆኖ እሱ ነው ነቢያችን ብዙ የሚያዘውትሩት እሱ ነበር። ብዙ አጅር አለው። ላኪን አንድ ሰው ከቸኮለ ወይም ደግሞ ባለደረቦቹ የሚሳፈሩ ሰዎች ባክቶሎ ቶሎ ብን ካሉ 10 10 10 አድርገህ ትሄዳለህ ወይም 11 11 11 አድርገህ ትሰራበታለህ። ኦኬ طيب ከዛ በኋላ አያተ ኩርሲ ቀራ ከዛ ቁል ወላሁ አሐድ ቁል አዑዙ ቢረብ الفلق ቁል አዑዙ ቢረብ الناس مغرب النا عشاء ሶስ ሶስ ግዜ ከዛ አዑዙ ቢከሊማት الله التامات من شر ما خلق بسم الله الذي لا يضر مع اسمه شيء في الارض ولا في السماء والسميع العليم ከዛ ቀጥሎ سيد الاستغفار ያርጋል ትኑ اللهم انت ربي لا اله الا انت خلقتني الى اخر شيء بزيه صلاته قبليه بعديه ان صلاته راسه بزيه التمدما هل لا تشوى اللهم إن هذا يسمى سلسلة هذا لم يستمر كواتشو اللوج يستمر كواتشو حول الصلاة بسلاة زور نمي بالون جي سلاة ما أمستوري وسلال سدستوري وسلال أهون قل من دنو يتمرنو حول الصلاة بسلاة زور نكا نكا نكا نكا يارقن حدب مالكو إشي أهون እንግዲህ እኔ ደርሴ ጨርሻለሁ ኤግዛክትሊ 2 ሰዓት ነው ያደረኩት 3 ደቂቃ ቀረ እንጂ 2 ሰዓት ነው የተናገርኩት እሺ አሁን የእናንተን ኮሜንቲ ይቀራል ኮሜንቱ በነዛ 2 ነጥቦች ጀምሩና እስቲ ምላሳችሁን ክፈቱት እስቲ የምታስቁን አስቁን የምታስለቁሱን ካላችሁ አስለቁሱን ወይም ያኔ ቁም ነገር ካላችሁ ቁም ነገር አስተምሩን ዝም አትበሉ ወንድሞች እስቲ ስንት አሉ? ቆይ እስቲ ስንት እንዳላችሁ ልይ? ማሻአላ 228 ሰዎች አላችሁ አይደለም? እስቲ ተናገሩ እስቲ ተናገሩ። ያን የፈለገው ነገር ተናገር። ምሰማሃል ኢንሻአላ ማይክ ፍሪ ነው። እኔ ሁሉንም ጨርሰው ተናግረውታል እና ምጨምራውን ብዙም የለኝም። ግን የሰላትን ትልቅነት ተረርቶ ይሄን በመስራቱ አላህ ሱብሃነ ተዓላ እንደውም በእንደዚህ አይነት መጥፎ ነገር ላይ የወደቀ ሰው ይቀርና ሰርግ እንኳን ያደረጉ ሰዎች ሙሽሮች እኛ ጋር ሲጋቡ ማለት ነው ሰላታቸውን በዛ ቀን አይሰግዱትም። እንደውም አንድህታችን ነበር ሰላት ሰገደች ተብሎ አገር ምድሩ ያወራ ነበር። የሰላት ቀዷ እንኳን አላረግም ብላ ሰገደች ተብሎ እንደ ትልቅ ነገር ይወራ ነበር። ምክንያቱም የሰላት ትልቅነትን ባለመረዳት እንዴት ተብሎ እንደው በዛ ሰዓት ሰገደች እየተባለ ሱብሃንአላህ አገር ምድሩ ጠቅላላ ከተማ ያወራ ነበር ሰላቴን ቀደው አላረግማልሽ ተብሎ። የዚህ ደግሞ ሱብሃንአላህ በጣም የሚገርመው ነገር በእንደዚህ አይነት መጥፎ ደረጃ ላይ የወደቀ ሰው አላህ ሱብሃነ ተዓላ ፍራቻ ስላለው መቼም ሸይጣንኛ ጋር ሆነ ምን ጊዜም ቢሆን እኛን ለማሳሳት የቆመ ነው። እንኳን ይቅርስና በእንደዚህ አይነት ሁኔታ ሩሃችን ልትወጣ ስትል እንኳን ምን አይነት ችግር እንዳጋጠማቸው ያለፈውን ጊዜ ገልጫለሁ። በዛ ሰዓት እንኳን መጥቶ ሊያሳስተን የየሞከረ ስንትን ሰው ከዲኑ የሚያወጣ ነው ሸይጣን። እና በዚህ አጋጣሚ ሸይጣን ቢያሳስተውም እሱን ማለት ነው ያችን ሰላት ግን የሚተካት የለም። ሱብሃንአላህ አንዲት ሰላት ማሳለፍ ማለት ያችን ሰላት የሚተካት ነገር እንደሌለ ተረድተው ማለት ነው ይህን ነገር በመስራቱ አላህ ሱብሃነ ተዓላ በዚህ እንደውም ምንዳ ይሰጠዋል። ምክንያቱም ያላህ ፍራቻ የሌለው ሰው እንደውም በረባ ባረባው ቁጭ ብሎ በማውራትም እንደውም ፓልቶክም ላይ በመቀመጥ ጊዜን እያሳለፈ የሚሰግድ አላህ ይጠብቅና ብዙዎቻችን በእንደዚህ አይነት ነገር ልንጠመድ እንችላለን። እና አላህ የጠበቀው ሰው ነው ማለት ነው ለዛ ለወንጀሉ ደግሞ አላህ ተውበትን ተቀባይ ስለሆነ ይቀበለዋል ማለት ነው። ሌላኛው ምንድነው አንድ እህታችን ስትነግረን ማለት ነው ሳውዲ አረቢያ ሂዳ እየሰራች እያለ ማለት ነው የምትሰራበት ሰውዬ ሳውዲ ነው፣ ግን እሱ እዚህ ለአሜሪካን ሀገር ለትምህርት መጥቶ አሜሪካ አግብቶ ነው የሄደው። እና እሷ ትንሽ ውሻ አለቻት ለልጇ መጫወቻ ምናምን ምናምን የሚሆኑ ትንሽ ውሻ አለቻት። እና ሰውየው መሻአላ የፈጅር ሰላት አንድ ቀን አልፎት አያውቅም ትላለች እህታችን ስትናገር። ፈጅር ሰላት ተነስቶ እሷ ጋር ጅናባውን አውርዶ ፈጅር ሰላት ሰግዶ ነው ስራ የሚሄደው። ግን ያቺ ውሻ ሁልጊዜ ሶፋው ላይ ትቀመጣለች፣ ምን ትላለች፣ ልጁ ጋር ትጫወታለች። ምክንያቱም ለልጁ ማጫወቻ ተብሎ ይሄን አደገኝነቱ የውጭ ሰው ማግባት ደግሞ እዚህ ላይ ነው። ያው እስልምናችን ቢፈቅድልንም አንዳንድ ነገር እነሱ የሚተገብሩትን ነገር አብሮ መሄድ ስለማይችል እኛ ጋር በጣም አስቸጋሪ ነገር ነው። እሷ አሜሪካዊ ስለሆነች ይሄን ነገር ደግሞ በእነሱ የተጠላ ነገር አይደለም። እና ልጅቱ ታዲያ እወጣለሁ አለች። መጀመሪያ ግን ነገረችው፣ አንተ ሀራም እኮ ነው እንዴት ውሻ ምናምን ነጃስ አይደለም እንዴት እንደዛ ታደርጋለህ ብላ አሰሪዋን ነገረችው ማለት ነው። ለእሱ ደግሞ ምን ይላል ሱብሃንአላህ፣ ትንሽ ውሻ ስለሆነች ቤቢ ናት፣ ትንሽ ናት አለች ውሻይቱ። አይ ትንሽ ውሻ ከሆነች ምንም ችግር የለውም ማለት ትንሽ ውሻ እና ትልቅ ውሻ እኔ መለየቱንም አላቅም አለሁ አለም ደግሞ የሚለይም አይመስለኝም፣ ያ ውሻ ውሻ ነው እና ትንሽ ውሻ ስለሆነች ምንም ችግር የለውም ብሎ አላት። እና እሷ ታዲያ እኔ ለወጣ ነው ከዚህ ቤት ምናምን ስራ የለውም፣ እሷም እዛ ስራ ትሰራለች፣ በቃ ቁጭ ብላ ልጁን ብቻ ቴከር ማድረግ ነው። ግን ልጅ ይቺ ውሻይቱ ማለት ነው ትንሿ ሶፋው ላይ ትቀመጣለች፣ ምን ትላለች፣ ያው ልጋጓ ምናምን ይሄን ምራቋ ምናምን ያው የታወቀ ነው። የውሻ ምላስ ምንም የሚያዝ ነገር የለውም፣ ሁልጊዜ ምላሱን እንዳወጣ ነው አይደለም። እና እንደዛ ስታደርግ እኔስ ከዚህ ቤት እወጣለሁኝ፣ ምንም አማራጭ የለኝም፣ ስራውን ቀለለ ብዬ አልቀመጥም ብላ አለች። ለጓደኛዋ ስታማክራት ደግሞ እሷ ደግሞ ከጓደኛዋ ልጅቱ ማለት ነው እዚህ ጮኛ አላት አሜሪካን ሀገር። አይ አለቻት፣ ምን ያስወጣሻል? ጭራሹንም አሜሪካን ሀገር ውሻ እየሳሙ የሚቀመጡበት ሀገር ልገቢ ምን ያስወጣሻል? ብላለቻት ማለት ነው። ዞሮ ዞሮ እዛ ሀገር ልገቢ ሱብሃንአላህ። እና እንደዚህ አይነት እንትን ሰጠቻ። ግን ልጅቱ እንደዚህ አይነት ቤት አልቀመጥም፣ እኔ ውሻ እያሳሙ የሚቀመጡበት ሀገር ብቀመጥም እኔ እነሱ ጋር አልቀመጥም ብላለች። እና አደገኝነቱን እንደዚህ እየሆኑ እንኳ እየተረዱት የሚቀመጡ ሰው አሉ። ኡስታዝ አሁን እንደተናገሩት ሰውየው ያንን ነገር አውቆ ስድስት ጊዜ ታጥቦ እንደገና ሰባተኛ በአፈር መታጠቡን ሁሉ የሚተገብሩት አሉ። አላህ ይጠብቀንና የማይተገብሩት እንደውም ውሻ ቤታቸው ተደርገው ማለት ነው። እንደዚ አይነት አጅር የሚያጎሉ ስንት ሰዎች እንዳሉ ይሄን ለመናገር ፈልጌ ነው። አላህ ስራውን ይውደድለት፣ እኛም ደግሞ በሰማነው የምንጠቀም የምንሰራበት ያድርገን። يرسونم على سراون يوداد اللوت. السلام عليكم. ما يعني ما زنه إن ما قطعته ببوثاون يعلو نكبروا عنه، لكن شرعي بيموش إنن دان تبت أمنو دسايرني مهنجر، لكن شرع شرع بشرع إنه مهدونجي بسميت بيموشن لهداي كذا. ين دان دونجر فايل اللبت. أهون من دونه من دلو أهون أمسيها من دارتشو. Imagine زينا سيادر قادرو يوك يسمى أذان يسمى سراتو بيسالف من ترال سراتو بيا مكناتو كذا موت أتاي تشلم تياك وار سمى هو من جيني سنة قر كابري فوكو مبارا لي يساعة اللافي كذا بيت تنش راسو مكوان بياوتا تورالو ماجرات انتنو يعني عفاني اللو من اللو يساعة اللافي عندي لك 6 o'clock كان هنا بس تكرتوا عند سوبر وشتا جنو بكا مجدنو هنا برو كذا موتا هاي شلل اشي اذان يسمى اكاما يسمى بكا كوش بلو بزينا ولا بكا تلنا صلاة بيتو بسالا تتايك انك يلو انا وجه ولتني انا جر يسالا تقول داي اذا الله يقبلت يقبلو مالت بالله فرد قبتنا زينا أن دفرم الله فرد لما قبات عاس دفرم نجارو. سوستني أنا جر بصلاة شرع كهيرن صلاته من دون ميلو. إذا كان المكان طاهر والجسم طاهر والثوب طاهر والقبلة معروف ودخول الوقت معروف صلاته تسجد خلاص. أهم بصلاة يتأيك بسوا. مكناتهم قبلة أوكى يسجد بتوتة طاهرنا. يسجدبت لبس انتنو طاهرنو قلاون تاتبه جناباون اسلككه كذا بهالا صلاته لك بليلا بوتا اندمي سجدو سجده يعني اني عند نجر لست وندمج غدنيوچ አሉ ለምሳሌ ሴትና ወንድ ጓደኛ ሆነው የሚኖሩ አሉ ግን ሁለቱም ይሰግዳሉ ምን ትላላችሁ እናንተ ዝይና ያደረጉኮ ነው የሚሰግዱት ይህ ሰውየው ከዛ ቃል ተለየ እንዲያውም ይንሻላል ከነሱ ነው ምለው ዚና ያደረጉ ጓደኝነት ሆኖ የማይሰግዱ አሉ። ሰውየው ግን ለሰባት አመት ፍቅህ ሲማር በጣም በጣም የሰላት ትልቅነት በደሙ ውስጥ እየዞረ ቆጨው እንዴት ሰላት ያልፋላል ዚናው ሌላ ቅጣት አለበት ወኢንሻ አላሁ አላህ ከፈለገም አፉ ይለዋል እኛ በአላህ ዘጠና ዘጠኝ ሰው የገደለ الله عفو له تعالى بل ياك سيت كزينا القات نستا عنده عالم سنقدر بلتوا يزينا فساش يفسسرو كالقات نستا وتا وشان تنشوها سلات التاج غفر الله لها ذنوبها كله وادخلها الجنه من تلمس من الزين زينا سياد استادرق يادرش كونج تملس عبادة منامن صلاة وزكاة منامن حجانا درقتشب دنقتشنا او يهو الشاكو اندت أمه بيت أمه بلا واستادت او الله سبحانه وتعالى تسمونا غفر الله يهسو يودمو اهون يسلاتونا يزيناو تتن اني سميتو بيتشا بسلاتي علو قرقر نقر السنقا بميزان باس قمتو كبار ميزان نوملو اني ما شوف بيه اني طبعا اني بالتام يانتنا السيئت بالتام ما كبرو مكناتهم انديهم انتي هنا السيئت بات ست نورو اني دسايلين يمنبر مكناتهم هنا التكراني السيئت ما ستقت اللبت والله اني اقول لك يا بحر الاسلام يانتن السيئت بكبرن ومكبنو مكناتهم اندزيم هنا اللبت هنا التكراني السيئت يمتقلنا كذبوا هلا يعني بديننا بانتن وبشرعنا بانتن ومتامزازناتشو ስለዚህ ዚናው መጥፎ መሆኑን 99 ብቻ ሳይሆን 101% ሁላችን ተስማምተናል በዚህ ሁለተኛ ነገር ደግሞ ከዚና በኋላ ሰላት ሰግዶ አስተግፍሩላህ ብሎ ከዛ ጠብቆ ከቤት መውጣት ያለበት ወደ ዚና መመለሱ በጣም ትልቅ ወንጀል ሆኗል አምነናል እኛ ግን አሁን የሚያናግረን ያለው የሰላት ትልቅነት አውቆ እሱ ቆሁን دمو ما فيزنا ما شوف يبالو استهزاء يبالو ازي قرصه يقبال انديت السو تنستو غلاون تاطبو برد يربربت غزي غلاون تاطبو ضو ادرغو اندغنا يمسجدو يهون الفات يميارغو بالله لي يشوف نو بلنا الناسب لكن يا صلاته مقرقر نو ازي يادرغو نغرو باتقالاي يعني زي انتنو معصيانا طاعه هلتون دبالقو نلالن لكن يمدنك او بزينا وسايون يمدنك او جن اهون اوتوچاچن بلوال مشرا سيسجد ايچالاكم الا اهون نادر عندن غزي كارون باغراچن مشرانا مشريت انتناچو اسكميچرسو اندور نو منامن اندزي هلادن مشرانتن ايسجدو نور نو نيوم باندد بوتا مسجدو نور نو ادلم دي ሁለተኛ ነገር ቀጥቶ የመጣ አይሰከራ አይሰግድም የታመመ አይሰግድም በዚህ አይነት ሰላት ሲያሰንፉ አይተ እሱ ግን በዚህ አይነት ሁነታ ይያለ የሰላት ትልቅነት መስማቱ የሚደነቅ ነው ነው ምለው እኔም አስተያየት ነኝ ህኩም እየሰጠው አይደለም ወንድሜ አስተያየት ነው ምክንያቱም አላህ በወንጀሉ ሊምረው ይችላል በወንጀሉ ሊቀጣው ይችላል لكن ሰላት አሰንፎ ቢሆን ደግሞ የገብ የከበደ ታቃለ ወንድሜ አንዳንድ ዑለማዎች አንዲት ሰላት የተወ ይከፍራል የሚሉ እንዳሉ አንኩ እንደዚህ የሚሉ من ترك صلاه واحدا عمدا يخرج من الاسلام طيب خروج من الاسلام لنا زنا سمعنا مريت ነው 99 زنا بيادرግ ይሻለዋል ከስልምና ከመወጣ አንዱ ዑለማዎች በጣም አክራሪ የሆኑ ዑለማዎች ማስረጃ አለን አላቸው ማስረጃ ግን ማስረጃቸው በጣም ضعيف ነው ስለዚህ ከነጭራሱ ሰላት ያልሰገደ ካፍር ነው አንድ ሰላት የተወግን ካፍር ነው የሚሉ አሉ እና አስተያየቴ በደንብ እየተቀበልኩት ግን እኛ ደግሞ የሚመስለን ምንድነው ዚና ማረጉ ከሰገደ በኋላ ወደ ዚና መመለሱ ከባድ ወንጀል ሆኖ ይሄን ሆኖ ያለ ሰላቱ አለማሳለፉ ደግሞ ከባድ ሰው ነው ምለው ይሄ በጣም ጠንካራ ሰው ነው ሁለተኛ ነገር መላእክቶቹ ይዘት ወደ ሰማይ ሄዱ የሚባለው መላእክቶቹ እዚህ ምንም ነገር የሚያገባቸው ነገር የለም ሰላቱ ቀጥታ አላህ ነው የሚቀበለው አላህ ደግሞ የሚቀበለው ሰላቱ በሸርጡና በዋጅቡ በሱነኑ ካደረገው ይህ ሰውየው በፊቅህ መለኪያ በፊቅህ ማስፈሪያ ካየነው يعني بنصوح بوتا بنصوح وضوء بنصوح جنابة بنصوح انتن لبسنا بكبلا بهلو سجدو لكن ونجلو ودى ونجل من ملسونو إن يادو عنا رقلتا لن الله يغفر لت الله يمارو بلن انتنا رقلت لكن ونتنو نقرو يشامل يستيات قدايسن هنا دمو انت ستتنيا عن لهم إن يانا لك عن لهم እስቲ እንትኑ ያስተያየት ጉዳይ ስለሆነ እንግዲህ ወንድሞች ይሄን ካልኩ በጣም እንትኑ መሽተዋል አሁን ከኔ በኋላ እንዳስተማር ሊኖር ይችላል ኡማ አብዲን አለሽ ጠፋሽ ቆንድ አንድ አመት አልሰማናትም እሷ የታገርና ያለችው ኡማ አብዲ